كتب سيئة كفنجر يا كابته وأحاطت به خطيئته هاتيات يكببت سو فأولئك النزياء عندها ينتج سووت أصحاب النار يأسات قادوش ناتشو يأسات أمراوش ناتشو هم فيها خالدون نصب الصوت زوتاريوش ناتشو والذين آمنوا وعملوا الصالحات النزا يأمنون ملكام سراوج يسر سوج أولئك أصحاب الجنة النزا يجنت قادوج نهجو وهم فيها خالدون نصام النصم برصاوس زوتاري وجنهجو. وإذا أخذنا ميثاق بني إسرائيل يسرائيل لجوجين قال كدان يازن قزين برونه ما استوس لا تعبدون إلا الله كالله بستكر ما ننم أتقزم يهين أمي تبك باتشو وبالوالدين إحسانا بولا جوتشم بقوت ولا اللاتشو وذي القربى بكرب زمدنا بالا بيتوش واليتامى بيتيموتشنا والمساكين بدهوش عند الزهو بقوت ولا اللاتشو يهين نادرقو بلن على أسقباناتشو وقولوا للناس حسنا لو سوجنا موت روك على تناقر والناتشو وأقيموا الصلاة وآتوا الزكاة صلاة قد تدرجاتو سكدو زكاة نمسطو ألناتشو ثم توليتو مالا كزام ودهو على زوراتشو يا بني إسرائيل إلا قليلا منكم كنانتا تكتوج بتشاسكو وأنتم معرضون أنانتا يششاتشو ويم يزوراتشو سطونو وإذا أخذنا ميثاقكم ቃል ኪዳናችሁን በያዝን ጊዜ የነበረውንም አስታውሱ لا تسفكون دماءكم ደሞቻችሁን ማፍሰስ የለባችሁም አታፍሱ ولا تخرجون انفسكم من دياركم ነፍሶቻችሁንም ከአገሮቻችሁ አታውጡ አልንና በዚህ ቃል አስገባናችሁ ይሄን ላታደርጉ ይሄን ላታደርጉ ثم اقررتم كذام يعني النجر አመናችሁበት አዎ ተቀብለናል ይሆነናል አላችሁ وانتم تشهدون እናንተ ራሳችሁ መስካሪዎች ናችሁ ثم انتم ከዚያም እናንተው ራሳችሁ هؤلاء እነዚህ ናችሁ የምትታዩት ወይም ثم انتم يا هؤلاء حرف النداء ወድቆ እናንተ ሰዎች ሆይ ወይም ደግሞ اهل الكتاب ሆይ تقتلون انفسكم نفسوچاچون تگلالاچو مالت يمنتاچو ابال يهونون مالن وتخرجون فريقا منكم من ديارهم كننتو يهونو كفلوچن دمو كاغروچاچو تاسوطالاچو تظاهرون عليهم تتبابرالاچو بنسو لاي كطلات غارا بالاسم بهاتياتنا والعدوان تنبر بمالف بقف وإن يأتوكم أسارا مركن يتحون وسمتوا دقمو كمطاتوا دقمو تفادوهم بيزا ما سلكك يتكفل اللاتو وهو أي الشأن نقرو محرم عليكم إخراجهم نسون كاقر ما وطاتم حرام نبرا ما اسمارك حرام اندى نبراو هلو أفتؤمنون ببعض الكتاب وتكفرون ببعض ككتابو بكفلو أمناتشو كفلون تكدالاتشون فما جزاء من يفعل ذلك منكم إلا خزي في الحياة الدنيا كنانت مهكل إهنن مشراسو واغاو ومن داو من لهون يقبوال بدنيا هوت وردت كالهون بستكر ويوم القيامة يردون إلى أشد العذاب يكي أمالتم ودبرت وقطات ودكفة وقطات ما اللي سألو وما الله بغافل عما تعملون الله أن أنت كمتصر تصرا يزنقا أيد اللم أولئك الذين اشتروا الحياة الدنيا بالآخرة النزياء يدنيان هوت بآخرة يشمتون هاتشو فلا يخفف عنهم العذاب قطعات كان السلاي اي قال للاتهم ولا هم ينصرون ان السم يردوا بلا እንግዲህ እነዚህ አናቅጾች ከዚህ በፊት እንዳለፉቱ አናቅጾች በአጠቃላይ ስለ ይሁዶች ነው እያወሩ ያሉት። ለን ተመሰነ ናር ኢላ አያመን መዕዱዳ አሉ። እኛ እሳት አትነካንም በጭራሽ፣ ከነካችንም ለጥቂት ቀናት ለተወሰኑ ቀናት ነው ይላሉ። ከዛ በኋላ እንመለሳለን አሉ። ይሄን እንዲህ ብሎ መሞገት ማንም ሰው ይችል ይሆናል፣ ግን እውነት የሚሆንለት ከአላህ የተገባለት ቃል ካለ ነው። ቁል አፈተኸዝቱም ዐንደላሂ ዐህዳ፣ አላህ ዘንድ የያዛችሁት ቃል ኪዳን አለ። እነሁ ላ ዩዐዚብኩም ኢላ አያመን መዕዱዳ፣ ለጥቂት ቀናት እንጂ እንደማይቀጣችሁ ቃል ገብቶላችኋል አላህ፣ እውነት ነው ይላል። እውነት ቃል ካለ ፈለን ዩኽሊፈ ላሁ ዐህዳ፣ አላህ ቃሉን ወደ ኋላ አይልም። ቃል የሚያፈርስ ጌታ አይደለም። ኢነላሀ ላ ዩኽሊፉ ልሚዓድ። ነገር ግን ማ ካነ ሀዛ ወላ ጀራ፣ ይህ ነገር አልተከሰተም አልተፈጸመም። ቃል የለም፣ ከራሳቸው ፈጥረው ብቻ ለን ተመሰነ ናር ኢላ አያመን መዕዱደ ይላሉ። ስለዚህ አም የምትለው እዚህ ቦታ ላይ ቢመዕና በል ናት ይላሉ እብኑ ከፊር። አም ተቁሉነ ዐለላህ ማለት በል ተቁሉነ ዐለላህ ማ ላ ተዕለሙን፣ ይልቁንስ አላህ ላይ የማታውቁትን እውቀቱ ያልመጣላችሁን ነገር ነው የምትናገሩት። ምነል ከዚብ ወልኢፍትራ፣ በአላህ ላይ መዋሸትና መቅጠፍ ልማዳችሁ ነውና በዚያ መሰረት ነው እንደፈለጋችሁ የምትናገሩት እንጂ የለም አላቸው። አያመን መዕዱዳ፣ በቁጥር የሚታወቁ ቀናቶች ብቻ ነው የምንቀጣው ያሉት ለምንድን ነው? አብዱላህ ብኑ ዐባስ እንዳሉት የሁዶች ዱንያ 7000 ዓመት ናት ይሉ ነበር። 7000 ዓመት ስለሆነች በእያንዳንዱ ሺህ ዓመት አንድ ቀን እንቀጣለን። አጠቃላይ የምንቀጣው 7 ቀን ብቻ ነው። ኢላ አያመን መዕዱዳ ብለው ይሞግቱ ነበር ይላሉ። ይሄ ያው 7000 የሚለው ከ7000 ዓመት በኋላ ቂያማ ይቆማል ስምንተኛው ሺህ ሲጀመር ብሎ ያምናሉ። አሁን መሳራዎችም ይሄን ነገር ያስተጋቡታል። በስምንተኛው ሺህ ይላሉ። አኺሩ ዘማን እንደማለት ነው በነሱ። ግን እስካሁን ድረስ እንግዲህ እንደነሱ አባባል ቅያማው ከቆመ ራሱ ሰንብቷል ማለት ነው። ድሮም መሰረት የሌለው ነገር ይዞ የሚሞግት ሰው እንዲህ ተጨባጩ ያፈርስበታል። ወይ ደግሞ ከራሳቸው ከአብዱላህ ብኑ ዐባስ በሌላ በተወራው ደግሞ ለን ተመሰነ ናሩ ኢላ አያመን መዕዱዳ ያሉት 40 ቀን ነው፣ 7 ቀን ሳይሆን። ለምን? ነቢዩ ሙሳ ዓለይሂ ሰላም አላህ በሰጣቸው ቀጠሮ መሰረት ወደ ጡሩ ሲና ተውራትን ለመቀበል ሲሄዱ ህዝቦቻቸው ወይፈን እያመለኩ ጠብቋቸው ነበረ። ያ ደግሞ 40 ቀን ነውና በዚያ በአርባ ቀን ውስጥ ለተፈጸመው ጥፋት ነው የምንቀጣው በየ40 ቀን አሉ። እያንዳንዱ ይሁዲ ግን በተናጠል የሚሰራው ወንጀል እንደማያስጠይቀው አድርገው ያን ከአባቶቻቸው የወረሱት ኃጢአት ብቻ ነው የሚያስታውሱት ማለት ነው። በመሰረቱ የኃጢአት ውርስ የሚባል ነገር ስህተት ነው። አላህ አንዱ ባጠፋው አንዱን አይቀጣም። 40 ቀን ወይፈን ያመለኩ ሰዎች ካሉ በትክክል 40 ቀን ከሆነ ማለት ነው። ምክንያቱም ምን ያህል ቀን እንደሆነም እርግጠኛ አይደለንም። 40 ቀን ከሆነም እነሱ በዚያ መቀጣት ያለባቸው ራሳቸው ብቻ ናቸው። እነሱ ደግሞ ተውባ አድርገዋል፣ አሳልፈናል ባለፈው። ፈቅትሉ አንፉሰኩም ዛሊኩም ኸይሩ ለኩም ዕንደ ባሪኢኩም ፈታበ ዓለይኩም እነሁ ሁወ ተዋቡ ራሒም። ፋይሉ ተዘግቷል ማለት ነው። የዛ የአርባ ቀን ጥፋት የተባለው ተወጩ ተውባ አድርገው አላህ ስብሓነ ወተዓላ ወይፈኑን ያመለከው ያላመለከውን እንዲገድል አዞ በኋላ ደግሞ ያው ትእዛዙም እንደገና ተሻሽሎላቸው እንዳለቀ በሰፊው አውርተናል። ስለዚህ የአርባ ቀን ወንጀል ውርስ እነሱ ጋር ቆይቶ የሚያስቀጣበት አንዳችም ነገር የለም ማለት ነው። ከሆነ እነሱ እያንዳንዱ ሰው እድሜ ልኩን የሚሰራው ኩፍርና ሽርክ መቼ ያንሰዋል? ኻሊደን ሙኸለደን እዛ ለመግባት ወቃለ ደሓክ አን ብኒ ዐባስ ዘዐመ አልየሁድ አነሁም ወጀዱ ፊ ተውራት መክቱበን أنما بين طرفي جهنم مسيرة 40 سنة إلى أن ينتهوا إلى شجرة الزقوم التي هي نابتة في أصل الجحيم وقال أعداء الله إنما نعذب حتى ننتهي إلى شجرة الزقوم فتذهب جهنم وتهلك، فذلك قوله وقالوا لن تمسنا النار. هذا مؤمن دينو كجهنم شاف عزتو شجرة الزقوم متبال تكل اسكال لجبت بوتا درس عزقتو مالنو 40 عمت ያስሄዳል ይላሉ እነሱ በተውራት አገኘን ብለው የሚያወሩት ተረት ነው። ታዲያ እኛ እዛች ጀረ ተዘቁም እስከምን ድረስ ድረስ ነው የምንታዘበው? 40 ዓመት። ከዛ በኋላ ጀሃነም ራሷ ትጠፋለች ይላሉ አሉ። المهم እንግዲህ ያው ايام معدوده ማለታቸው ነው ቁርአኑ የነገረን። ያ ايام معدوده 40 ቀን ይሁን 40 ዓመት ይሁን ወይም 7 ቀን ይሁን የሚናገር ነስ ከቁርአን ከሱና የለም። ይህ እንዲህ አይነቱ ነገር لا ينفع علمه ولا يضر جهله ማወቁም አይጠቅም መሳቱም አይጎዳ የሆነ ዕውቀት ስለሆነ የተባለውን ለመጥቀስ ያህል ብቻ ነው ማለት ነው። ይልቁንስ እዚህ እንደ አثار አድርገው ያመጡት መርፉዕም አድርገው ያወራሉ። الامام ابن مردوية يزقبوتنا عن أبي هريرة نبي صلى الله عليه وسلم خيبر يتكفت اجلت مرزا ما في الاردو مرزا ارقوبات ما لنو لرسول الله صلى الله عليه وسلم اقربو الله ساوك اتشونا بزوت اياكي وچن تيوك اتشو ازي قال يهودو جن سبسبو لن من ابوكم سلو اتشو فلان علو. قال كذبتم بل ابوكم فلان واشتا اتشو على ابات اتشو اقلينو قالوا صدقت وبررت عن نقرب طيقات شوسا يالو طيقة وطيقة مجرد رشالة من أهل النار على جنب صلى الله عليه وسلم؟ قالوا نكون فيها يسيرا لتكت كزيد ذات جهنم مستم كويالا ثم تخلفونا كذا أن أنت تتكى الله جنيا وطن ودى جنة تعلو. فقال رسول الله صلى الله عليه وسلم اخسأوا والله لا نخلفكم فيها أبدا فزيو تواردات نورو والله إني أن تكلتهم آل واتشو إلى هذه حديث في صحيح البخاري مع مسلم الإمام أحمد والنسائي يتورى حديثنا ابن مردوية هنا للوجم يزقبوتهم على النونة نكون فيها يسيرا نيالوت سنت قزي ألتاوكم أياما معدودة يالوتنا. فالمهم اندي بلو راسات شونم هنا يزبات شوني التالي لالو اندي قالات شونمو الله زند أهل النورات شهي قبال الله أعدون سلام ما يفرس قالوا هنا جين إن أنت بالله لا يما توقتم من ناقر لما دا تشونونا كزجاو أندو يحنو تقولون على الله ما لا تعلمون على تشو ما لدنو كزجاو هلا تجباجو جهنم مقباتنا على مقبات بمينيوت سايهم بسرع علينا مما سرطو مع أن مسوس لا تمني لراسو بقو نقر بقو ناقينيم ليس بأمانيكم ولا أماني أهل الكتاب من يعمل سوء يجزى به نو سلازمنا لا تشو وبيكتلوا أنكت بلا على بلا تدخلونها اندي تتقبوا بدا بتقبوا لا تشو جهنم مصطلات ليس الأمر كما تمنيتم ولا كما تشتهون اندي تمنيا تشوت ويمدمون أن تندم تقاقو تايد اللم يلكونس من كسب سيئة كفو نقر يعكابتا كفو نقر يسرى ኃጢአቱ የከበበችው ሰው አለ። فأولئك أصحاب النار እነዛ ሰዎች የእሳት ሰዎች ናቸው። يهودي يهون نصراني يهون مجوسي يهون وثني يهون ማንም ይሁን የትኛውም ፍጡር ወይም ዘር የሚታየው የከሰበው ነገር ነው። ሐሰና ከስቦ እሳት አይገባም። ያከስቦ ደግሞ ጀነት መጠበቅ የለበትም። من كسب سيئة الله سبحانه وتعالى ሰዎችን የሚተሳሰበው በስራቸው ልክ ነው እና ኃጢአቱ የከበጀ ሳሰው ነው። فأولئك أصحاب النار كذلك هم فيها خالدون እነሱ ዘውታሪዎች ናቸው አለ። ይሄ ወጥ የሆነ ህግ ነው። ማናችንም እኛም ሙስሊም ነን የምንለው ሐሰናት ይዘን ከቀረብን መዝገባችን ላይ ያለው ይታያል። በዛ መሰረት ወደ ጀነት ነው ይባላል። ምኞት ብቻ ይዘን ከሆነ የቀረብ ነው ስራችን ግን የማይሆን ከሆነ አላህን ማታለል አይቻልም። ስለዚህ ما يعمل سوء يجزى به ولا يجد له من دون الله وليا ولا نصيرا ومن يعمل من الصالحات من ذكر أو أنثى وهو مؤمن فأولئك يدخلون الجنة ولا يظلمون نقيرا لهم. فأنزهر من أهل والذين آمنوا وعملوا الصالحات نزع يامن النام الكام سراوچن يسروا دغمو أولئك أصحاب الجنة النزاع يجنة سووش ناچو يهودي سلوهنا نصراني سلوهنا سايهون أمان ينا بغو سريكوهنا جنة قبل قبتم دمو لزلالم نو يمنو ربات على النا وطهونهن قاعدة أسكمت عمال النو كذا. وإذ أخذنا ميثاق بني إسرائيل زرزر يالو ينسو ክህደቶችን እና ቃል አፍራሽነታቸውን ይጠቅሳል። እኔ ለራሴም ለወንድሞቼም እዚህ ቦታ ላይ ለእህቶቼም የምመክረው የሁዶች እንዲህ አጠፉ እንዲህ ተቀጡ የሚል አያ ስንሰማ ወይም ሐዲስ ስንሰማ አሻግረን የሁዶችን ማመልከት ሳይሆን ራሳችንን በደንብ መፈተሽ ያስፈልገናል። እዚህ ቦታ ነው ያለነው ወይስ ሌላኛው ቦታ? الذين آمنوا وعملوا الصالحات وسطنا يالنو من كسب سيئة وحاطت به خطيئته يالو وسطنا يالنو لأن راساتنا ما فلق بالنو. يا تاريك من نقرن تفكر عند النار قبتنا يلوك زي لاي عند بوتا من دنو سيئنا خطيئة سيئة مالت بتعام سيئة في تكبار ونجل كباري هنا نقر مالنو خطيئة مالت دقمو كذا ينسى لهون جلال قنسي بزا أحاط أبو لي قلت أولا زينو خطيئة وراسو تنانش ونجلو تراسات سيبزو الناس ويهون كبو زوري أون سيمولو يجهنم سيارقو تال مالنو. قال ابن عباس بلا من كسب سيئة أي عمل مثل أعمالكم نانتا نسرى تشوت يسرى وكفر بمثل ما كفرتم به حتى يحيط به كفره نانتا دكادا تشوت أين تكدو هاتياتو سكم كبو يهونا منهم حسنة إلى الله فما له من حسنة أولئك أصحاب النار معدر. وقال ابن عباس في رواية أخرى سيئة منهم الشرك ولو في الصرط من عمل سيئة. وقال الحسن والسدي السيئة الكبيرة من الكبائر تلالك وانجل ما لنه. وقال ابن جريج عن مجاهد وأحاطت به خطيئته قال بقلبه هاتياتو كلب يوررت جوالة هاتياتو هاتيات كلب لا يتسلمت تلالك بحديث النمتو إذا أذنب العبد نكتت على قلبه نكتة سوداء تقول نتبت آل لتارك اللجالة فإن تاب واستغفر توبة كارغة استغفار كادرغة يا تكون نطب عندك أنا يتسدد حتى قلبه نسوس كم يهون درس زنبلو يجمرة يجمرة كهيدة قن قلبه أسود مربادا كالكوز مجخيا تقول سلمته ورسو يهون المال أنه كلا بل ران على قلوبهم ما كانوا يكسبون من دنبلو قلبات شولاي رين مالت دامنا ويمتش ألما وشاشا ورروا مال أنه انها احاطت به خطيئتهم لو قلب النوم ملكتهم على فاتون مجاهد بن جبر. وقال ابو هريره وابو وائل وعطاء والحسن واحاطت به خطيئته قال احاط به شركه شركه كببه مالا. وعن الربيع بن خثيم واحاطت به خطيئته قال الذي يموت على خطاياه من قبل ان يتوب خطيئاتهن اذا تراكمت توبه سيادرج يموت مالت نو يلالو ايه يسلفوش نقر قرآن وتفسير لاي بتقام تروي هنا انت من تعبيرنا ميقال صوت مالنا لازي بلو نبي صلى الله عليه وسلم تكاكن ونجلوش مناك عندما يقبان سينا قرو يقول فيما رواه الإمام أحمد عن عبد الله بن مسعود رضي الله تعالى عنه قال إياكم ومحقرات الذنوب አደራ ተጠንቀቁ የሚናቁ ወንጀሎችን አሉ። እየቀለዱ መዋሸት በሰው ማሽማጠት አንዳንድ እንግዲህ ተራ ነገር አርገን መንቆጥራቸው ነገሮች አሉ። ሌሎችም ይኖራሉ እንግዲህ በአይናችን በጆሮአችን መንሰራቸው አላህ አፉ ይበለን አላህ ይጠብቀንና እና የሚናቁ እናንተ ቀላል አርጋችሁ መንቆጥራቸው ወንጀሎች ተጠንቀቁ ፈኢነሁነ የጅተሚዕነ ዐለ ረጁሊ ሐታ ዩህሊክነሁ። እነዚህ ትናንሽ ነገሮች በአንድ ሰው ላይ ይሰበሰቡና ለጥፋት እስከሚዳርጉት ድረስ ይሆናሉ አሉ። وإن رسول الله صلى الله عليه وسلم ضرب لهم مثلا كمثل حديث رجبنا انقدي السن على لا فوي مثلا كذا انقدي يهودوچن عند عند مثالوچ لتقسلنا قال تعالى واذ اخذنا ميثاق بني اسرائيل اسرائيل بتسبوچن قال كيدان يازن غزي ينبرون استاوس من بلن لا تعبدون إلا الله أهون بصيغة الخبر نعمته الله ننجي ما أننم أتقزم أتقزم يميل سايرون أتقزم يميل نو لمن يهي نقر تزازم ياسفل لقوا إلى اللم قل سيهون نقر نونا يهي نقدي كزاري جمورو أيد الرقيم عند مالنو لا تعبدون إلا الله على أتو هلو بنبي يهي نملكتنا ويزوي مدوت وما أرسلنا من قبلك من رسول إلا نوحي إليه أنه لا إله إلا أنا فاعبدونه إيه عبادة الله أعظم الحقوق نو كهول بلاي بلاي السمو بلاي جسمو أن يعبد وحده لا شريك له لزين ولا تعبدون إلا الله ملون يسكدموا يا الله حق سلو هنا كذا قطلوا وبالوالدين إحسانا لك الله حق قطلوا ولا جوج حق سلو هنا لولا جوج بقو طول زند በተግባር በንግግር በአክብሮት በመርዳት በሚቻለው ነገር ሁሉ በጎ መዋል ማለት ነው። ከሱ ሐቅ ቀጥሮ ነው ለሚያነሳው ቁርአን አንሽኩርሊ ወሊዋሊደይከ ኢለየ አልመሲር እኔና መስግናኝ ወላጆችህንም እንደዚሁ ውለታቸውን መልስ። وقضى ربك الا تعبدوا الا اياه وبالوالدي ጌታችሁ ፈረደ እሱን እንጂ ሌላ እንዳታመልኩ ለወላጆችም ኢህሳንን ዋሉ ይላል። ና የተውሂድ ጉዳይ ዋናው ነገር ነው። ከዛ ቀጥሎ ደግሞ የወላጆች ነው ማለት ነው። وقد جاء في الصحيحين عن عبد الله بن مسعود رضي الله عنه قال قلت يا رسول الله اي العمل افضل كسره ሁሉ بلاج ما انه قال الصلاه على وقتها قلت ثم اي قال بر الوالدين اند سرام كسره ሁሉ بلاجو يا الله حق كدرسوا بحالا የወላጆች ነው ማለት ነው። لا تعبدون الا الله وبالوالدين احسانا وذي القربى لازم دنا بالبيتوچم بقو موال كولاجوچ قطلو لنيا مقربن انني سوچ ناتچو مالو واليتامى يتيم مالتهم الصغار الذين لا كاسب لهم من الآباء شرطهم يا بلا عبات يلللاچو حصانات ناتچو يتامام يبالوت مساكين مالت رمو الذين لا يجدون ما ينفقون على انفسهم واليهم لراساچوم هنا لبيت سبوچاچو يمياوتوت وچي نفقا يما ياغنيو مالنو يقولوا ان شاء الله بسوره النساء لا يدمو بسفيو يمتال وقولوا للناس حسنا على الانجليزي زمدم يتيمنم مسكيننم كاستاوسه بحالا كذا وجه لعلم سو دمو طرو نغر تناغرو كلموهم طيبا ولينوا لهم جانبا طرو اناغرواچو لسلس ياله تهتنا يتمولاو غنيونت ادرغو بملكاب نغر بمازز كمطفو نغر بمكلكل ክፉን ነገር ባለመናገር ከሰው ክፋታችንን መጠበቅም አንድ ነገር ነው። ወቁሉ ለናስ ሁስና ማለት አምር بالمعروف ነህ يعني المنكر ነው ብለውም يفسروا علماء قالوا ለሰው ጥሩ መናገር ማለት አላህም ይወደው ለሰዎች ንገሩ ማለት ነው። قولا حسنا ማለት ነው ومعنى عام من ذلك كذيهم يبلطه صفاء على معنى ነው ያለው حسن የሚባለው ማለት ነው። ولذلك ابن كثير الى قال هو كل خلق حسن رضيه الله الله يوددوا ملكام سنا مغبار كله ازي وسط يكاتتالوا وقولوا لنا شيخ سنن من وسط. وروى الامام احمد والترمذي ومسلم عن ابي ذر رضي الله تعالى عنه عن النبي صلى الله عليه وسلم قال لا تحقرن من المعروف شيئا كبوغو نجر منم نجر اندات تنك عذرا وإن لم تجد فألقي فلق أخاك بوجه منطلق متسرا وبوغو نجر لسو موالي مثلو نجر انكوا بات تاقين وندمه غار ستك جناين فقق بالفيت تجناين كوستر رادرقا كرافي هنا على اللم لا وجن لا مؤمن مقرب يلبهم على النوم. ففي هذه الآية أمرنا الله عز وجل بإحسان الفعل والقول نققراتنا سراتنا يا مارن دي هون يا زي الله بني إسرائيل إن دي بلنا تونبر ودك أوالسي لأن أنت من داتور كله مالتنا تفلقا وقولوا للناس حسنا نميل وسط قولهم خير نقروا كمي قابوا بيهونم بدعما نقابوا بيهونم ولا تنقروا كندمو لابد كانت طلوها متى صلاة النازكة وأقيموا الصلاة وآتوا الزكاة صلاة قد تدرقات سجدوا زكانم لم يقبوا كفل ستو بلن عززنا تشويلة ثم توليتم على كذا ششاتو تركتم كل ما أمرتم به يتعززاتو بتنقر بمولو يعني ودقون ورورو كذا وعلى شرك سرو ለወላጅም ሆነ ለቤተሰብ ለምስኪንም ለየቲምም ለጎረቤትም የማይበጁ ሆኑ ሰላትና ዘካም ቀረች አላህ ስብሓነ ወተዓላ ተዓላ ጋር መጣላት ተገኘ ማለት ነው ثم توليتم ميلو هننو الا قليلا منكم كنانتا تكيت سوچ بچا سيقرو يصنوت تكيتوچ ناتشو روم الله ميوداتشو سوچ بخير لا يمسنوا التكيت وجناتك وقليل من عباد الشكور إلى لسو أما سقال نوت كباري أوتش تكيت وجناتك تقبي الله الحق مياه درسوت ما لنا وأنتم معرضون أن أنت كأونتا ويمتششونا يمتششونا متركو خوناتك يهينا درقاتك يا تاريكاتك أستوسط الناس تي ታርሙ አላቸው ሌላ ነገር ደሞ ተከሰ واذا اخذنا ميثاقكم قال كيدانچون بياذن غري ينبرون استاوسو من بلن لا تسفكون دماءكم كفيلاچو يكفيل اندم اندا يافس امانيوچ اسكوناچو درس عندو عندو اندم افسس كلكل نوال ايهولوچ ይሄን ቃል አልተበቁት ከፊሉ የከፊሉ እንደምስ ያፈስ ነበር ሙስሊሞችስ ዛሬ ጠብቀውት ይገኛሉ ይሄን ወይስ እየተጨፋጨፉና እየተበዳደሉ ነው ያሉት አላህ Subhanahu Wa Ta'ala ፍቃዱን ያላከበሩ ሰዎችን ተመሳሳይ ቅጣት ነው የሚቀጣቸው لا تسفكون دماءكم ولا تخرجون انفسكم من دياركم ميكرمونو يقران اغلالص ولا تخرجون اخوانكم على العالم وندموچاچون سايحون انفسكم راساچون على عند يا عند من التكتاي ليلاون يراسون من التكتاي كاتقا نفسهم كجدله كاغر كاسددوا راسون انداسدده نو ميقطرو راسون اندجدله نو مكنياتهم ኢማኑ እንደ አንድ አካል ነው የሚያደርጋቸውና ማለት ነው ለዚህ ነው قصه الافك لا عائشه ታሪክ የሚያወራው ሱረቱ ኑር ላይ ያለው አያ አይሻ ሲታሙ የመሰላቸው ሰዎች ነበሩ ሁነት የመሰላቸው አንዳንድ ሰዎች ማለት ነው እና አላህ ምን አለ لولا اذ سمعتموه ظن المؤمنون والمؤمنات بانفسهم خيرا አለ ያን ሐሜት ሲሰሙ مؤمنان انها مؤمنات براساتشو لاي طرو قمت لمن على سادرو مال بواندم وچاتشو لاي لما لنا راسهن ما تتلطر ببث النقر انديت ان عشان يمسلو طالع لك سوچن بمطفو نقر للتاسب چالك مالتنا انا اولا تخرجون انفسكم مالا يهن ننسي لاتشوك على الكدان مقبات لنسو بطابق اللان اللي ميقبالو ዛሬም እንደምናያቸው ነው ግን የማይሳካላቸው ነገር ቢኖር ማክበር ነው لا يرقبون في مؤمن الا ولا ذمه ዝምድናም ሆነ ቃል ኪዳን አይጠብቁም እነሱ እነሱም ማንኛውም ካፊር ማንኛውም ሙናፊቅና የእነሱን ፈለግ የተከተለ ሁሉ እንደዚህ ነው። ሙናፊቅ ቢሆን ኢዛ ሐደተ ከዘበ ወኢዛ ወዐደ አኽለፈ ወኢዛ ኡቱመነ ኻኑ ወኢዛ ዓሃደ ገደር ثم أقررتم وأنتم تشهدون ثم أنتم هؤلاء تقتلون أنفسكم دمو أن أنت وراساته يا هؤلاء حرف النداء وركو الزبوت عليه أن أنت هي تقتلون أنفسكم راساته تقلل الله ويدقموا ثم أنتم مبتدا هنا هؤلاء خبر هنا يهو أن أنت نزهناته يمتتعيوت مالنا ከዛ ሐለከውኒኩም ተቅትሉን አንፉሳኩም ራሳችሁን የምትገሉ ራሳቸውን እያንዳንዱ ሰው በራሱ ላይ ሰይፍ አልዘነዘረም። የሁዶች አረቦችና የሁዶች መካከል ጸብ ሲፈጠር በድሮ በጃሂልያው ዘመን አንዱ የሁዳ ጎሳ ከሌላ የሙሽሪክ ጎሳ ጋር አብሮ የራሱን የሁዳ ወገንም ጭምር ይወጋ ነበር የፖለቲካ ጥቅም ሲኖረው። ያው ዓለምን ከፍለው ሲያበቁ ሁለት ጎራ ላይ ተሰልፈው ዛሬም እያመሱት እንዳሉት የተለመደ ባህሪያቸው ነው። ወትኽርጁነ ፈሪቀን ሚንኩም ሚን ዲያሪሂም ከእናንተው የሆኑ ክፍሎችን ደግሞ ከሀገር ታባርራላችሁ። ከሀገራቸው እንዲወጡ ከቤት ንብረታቸው እንዲፈናቀሉ ታደርጋላችሁ። ተዛሃሩነ ዓለይሂም በእነሱ ላይ ተባባሪዎች ትሆናላችሁ። የጠላት ተባባሪዎች በወንጀልና በድንበር ማለፍ እንዲባረሩ ከሀገር እንዲፈናቀሉ አድርጋችሁ ስታበቁ ግን በሌላ ወገን ተማርከው ደግሞ ስታዩቸው ወእየቱኩም ኡሳራ ቱፋዱሁም ቤዛ ከፍላችሁ ገንዘብ ከፍላችሁ ታላቅቃላችሁ። ኧረ የሁዲማ ተማርኮ እንዲቀመጥ ሃይማኖታችን ይከለክለናል ባሪያ እንዳይሆንብን ብለው ሲያበቁ ገንዘብ ከፍለው ያስለቅቁ ነበር። ወደ ዝርዝሩ ቅሳውን አመጣዋለሁ معناهم كبر الله بحالا وهو مالت والشأن مالت لو نقروا محرم عليكم إخراجهم سيازو قنزب كفلو ما سلكك بالشاساي هون كاقر ان دايب باررو مارقم قديتا چونو ما باررم حرام نبرا قن ان انت كالله كتاب لاي يتمتشا چون تقبلات چو تقبارا يتارق الله چو يالفلقا چو تندمو تتوالا چو الذين جعلوا القرآن عضين اندمير أفتؤمنون ببعض الكتاب وتكفرون ببعض لما هنو ككتاب لا يكفلون أمناتو كفلون نوم تكلوت كذي بل سمت جنيال كذي ولا يفعلفلك اندي هينت أمنات علم ديك عمنو مطلو مطلو نجم تامنو ينا انت بحريه كهونا فما جزاء من يفعل ذلك منكم إلا خزي في الحياة الدنيا يهن من يارقسو ዋጋው ሚሊዮን ይገባዋል በዱንያ ላይ መዋረድ ካልሆነ በስተቀር አለ። ሱብሃንአላህ የአላህን ኪታብ ከፋፍለው ከፊሉን ይዘው ከፊሉን ጥለው አንዱን ጥለው አንዱን አንጠልጥለው የሚኖሩ ሰዎች ውርደት ይገባቸዋል ነው ይያል ያለው። ወላሂ ይሄ አሁን ያለንበትን ዋቂዕ የሚፈስር አያ ነው። አሁን ያለንበት ተጨባጭ ሙስሊም ባጠቃላይ 1.7 ሚሊየን ቁጥር አለው ተብሎ የሚታሰበው ሙስሊም ከፊሉ ዝም ብሎ ላ ኢላሀ ኢለላህ ለፍዟን ብቻ ነው የያዘው ቃሏን ከቃል ባሻገር ምንም የለም። ከፊሉ ደግሞ ይሰግዳል ይተዋል። ከሰገደ ዘካ የለም፣ ዘካ ከሰጠ ሌላ የለም። ብቻ በአጠቃላይ በዲን ማደሩ ቀርቶ ሰው እንደፈለገ ነው እየኖረ ያለው። የቄሳር ለቄሳር አድርጎት ነው ያለው ማለት ነው። قل ان صلاتي ونسكي ومحياي ومماتي لله رب العالمين يا لو تزنقطال هوتي موتي اردي راتك على اني نتي لا الله نوبلو ونورنا يلبت مسلم يا تسر ترستو كفيل لله كفيل لله هذا شرك بيبالو من ذو هو اني راتك على مسلم مشرك نو يالكو ادلم يالهوت كن ايه خزي ايه وردت زنبلو بغتمن يمتا اندال هنا كن لنردا يغبا ቁርአንን سنقራ በይሁዶች ልጅ ላይ ፈስራ ማለፍ ተገቢ ስላልሆነ ዱንያ ላይ ተዋርዶ የዱንያ ውርደት ብቻ ቢሆን ምንም አልነበረም። እንግዲህ ውርደት ጥሩ ባይሆንም መጨረሻው ጀነት ነው ምንም አይደለም ይባል ነበር። ግን አላህ ምን አለ ويوم القيامة يردون الى اشد العذاب የቂያማለት ደግሞ እጅግ ወደ ከፋውና ወደ በረታው ቅጣት ይመለሳሉ። ለምን ምን አጠፉ? ምን እንዳጠፉማ ወማ አላሁ ቢጋፊል አለ። አላህ እኮ እነሱ ያጠፉትን የሚዘነጋ አይደለም። ችላ የተባለ መስሏችሁ ነው ወይ? ላ ዩጋድሩ ሰጊረተ ወላ ከቢራ፣ ትንሽ ትልቋን የማይዘል መዝገብ እኮ አለ አላህ ዘንድ። ወማ አላሁ ቢጋፊልን አማ ተዕመሉን። ኡላኢከ እነዚያ በዱንያም ተዋርደው በአኼራም ወደ ከፋ ቅጣት የሚመለሱት እነማን ናቸው ካላችሁ፣ አለዚነ እሽተረው ልሐያተ ዱንያ ቢልአኼራ፣ የዱንያን ህይወት በአኼራ የሸመቱት ናቸዋል። ዱንያን ፍለጋ አኼራን የጣሉ ማለት ነው። እንግዲህ ዓለማዊ ህይወትን ከአላህ ጀነት ያስቀደሙ ፈላ ዩኸፈፉ አንሁም ልዓዛብ፣ ቅጣት ከነሱ ላይ ቀለል እንኳን አይደረግም። በጣም ከባድ ቅጣት ነው የሚቀጡት ማለት ነው። ወላሁም የሕዘኑ ወላሁም ዩንሰሩን፣ እነሱም አይረዱም። የተማምኑባቸው የተመኩባቸው ክፍሎች እነሱን ሊረዱ አይችሉም ማለት ነው። ከአላህ የሸሸ ማን ይረዳዋል? ይሄ አያ የሚጠቅሰው ቂሳ አለ። ምንድን ነው ካላችሁ፣ የሁዶች መሰረታቸው ሻም ሀገር ላይ ነበር የሚኖሩት። ነቢዩላህ ሙሳ ዓለይሂ ሰላም በኒ እስራኤልን ይዘው ወደ ሻም ከሄዱ በኋላ እዛ ነበር ያሉት። ከዛ እንግዲህ በፈሳዳቸው ሰበብ አላህ የተለያዩ ጠላቶችን ሰልጦባቸው ተፈናቅለው ተበተኑ በዓለም ላይ። ከፊሎቻቸው ወደ ሒጃዝ መጡ። ሒጃዝ ከመካ አንስቶ እስከ ሶሪያ ፍልስጢን ድረስ ባለው ቦታ አልፎ አልፎ አልፎ አልፎ ብቻ መንደሮች ኖሯቸው ይኖሩ ነበር። ዋና ግን መዲና ላይ ነበር ያሉት። ሶስት ታዋቂ ጎሳዎች ነበሯቸው፣ ቁረይዛ፣ ነዲር እና ቀይኑቃ የሚባሉ። እነዚህ ሶስት ጎሳዎች ሒጃዝ ላይ ሲያርፉ ከአረብ ጎረቤቶቻቸው ጎን ነበር ያረፉት። መዲና የነበሩት ደግሞ አረቦች እንደዚሁ ሁለት ጎሳዎች ናቸው፣ አውስ እና ኸዝረጅ ይባላሉ። የየመን ተወላጅ የነበሩና ያንን አካባቢ ያቀኑ ሰዎች ናቸው። እንደ ዘመድም ይተያዩ ስለነበረ ከዛ ከሶሪያ ላይ ተፈናቅለው ሲመጡ አብሽሩ ብለው ከፍልስጤን ላይ ተፈናቅለው ሲመጡ አብሽሩ ብለው አሳረፏቸው። እዛ ሲኖሩ የጦር መሳሪያ ይሰሩ ነበር። በዛን ዘመን ሰይፍ፣ ምዝራቅ ምናምን ያንን ነገር መስራት ይወዳሉ የሁዶች። ያ ነገር ደግሞ ዋጋ የሚያወጣው ጦርነት ሲኖር ነው። የጦር መሳሪያ ነጋዴዎች ሁሌም ዓለምን እንዳመሱ ነው። ስለዚህ አረቢያ የአረብ ጎሳዎች መካከል ሁልጊዜ የማይቀር ጦርነት እንዲኖር ገንዘብ ያጠራቸው እጅ እንዳይሰጡ አንዱን እያበደሩ በሪባ እያበደሩ ምን እያሉ ያዋጉ ነበር። ያ ጦርነት ግን እነሱ ሕልፍ ነበራቸው። ሕልፍ ማለት ስምምነት ከጎሳዎች ጋር፣ ቁረይዛና ቀይኑቃዕ ከአንዱ ጎሳ ጋር፣ ነዲር ደግሞ ከሌላ ጎሳ ጋር አይደለም። ቁረይዛን ልክ ነው። ቁረይዛና ነዲር ከአንድ ጎሳ ጋር፣ ኸዝረጅ ከሚባለው ጋር ወገኑ ከአረብ ጎሳ ጋር። ቁረይዛ ደግሞ አውስ ጋር ወገኑ። አውስና ኸዝረጅ ጠላቶች ናቸው፣ እርስ በርሳቸው ይዋጋሉ። ሲዋጉ እነዚህ መሳሪያ ማቀበልና ማበጣበጥ ነው ስራቸው። አንዳንድ ጊዜ ግን ነገሩ ጠበቅ ሲል ከሑለፋዎቻቸው ጋር ወግነው ሌላውን ይወጋሉ። ሲወጉ ጦር ሜዳው ላይ የሁዲና የሁዲ ይገጣጠማል ማለት ነው። ከቁረይዛ ጋር ያለው የይሁድ ቡድን ከአውስ ጋር ያለው የይሁድ ቡድን ከኸዝረጅ ጋር ካለው የሁዲ ጋራ ጦር ሜዳ ላይ ተገናኝቶ አይተላለፍም። በሃይማኖታቸው ደግሞ ትዕዛዝ መሰረት የሃይማኖታቸውን ተከታይ በፍጹም አትዋጉ የሚል ሕግ አለ። አይ እንግዲህ ጥቅማችን ነው፣ የሀገር ጥቅም ነው እየተባለ ዛሬ ብዙ ወንጀል የሚሰራ ጥቅማቸውን ነው በሚል ወንድሞቻቸውን በዚያ በጦር ሜዳ ላይ ይገላሉ፣ ይዋጋሉ። ግን እንደ አጋጣሚ ሆኖ ጦርነቱ አንዱ ጎሳ ሌላውን በመማረክ የተጠናቀቀ ከሆነ የቁረይዛ ጎሳ ተማርኮ በአረብ እጅ ካለ ነዚርም ጭምር ገንዘብ ያዋጣና ይለቀቅ ይላል። ለምን ሲሏቸው አይ እኛ በሃይማኖታችን የሁዲ የሆነ ሰው ተማርኮ መቀመጥ የለበትም ያለ የሌላችሁን አውጥታችሁ ነፃ አውጡት ተብለን ታዘናል ለዛ ነው ይላሉ። ታዲያ ስገሉ አልነበረ? ከሀገር ስታስወጡ አልነበረ? የተማረከ ጊዜ ማስለቀቅ ብቻ ነው እንዴ ኪታቡ ያዘዘው? አላቸው አላህ ታዲያ ማለት ነው። ثم انتم هؤلاء تقتلون انفسكم وتخرجون فريقا منكم من ديارهم كنوቻችሁን ትገላላችሁ ከሀገራችሁ እንዲባረሩ ትሆናላችሁ ከጠላቶቻችሁ ጋር ተወግኑና ታሳድዷቸዋላችሁ ሲማረኩ ግን ቱፋዱሁም ገንዘብ ከፍላችሁ ታስለቅቃላችሁ። ምን ማለት ነው? በኪታቡ ካመናችሁ መቶ መቶ ማመን ነው ከፊሉም ብቻ አይደለም። افتؤمنون ببعض الكتاب وتكفرون ببعض ከኪታቡ በከፊሉ አመናችሁ ከፊሉን ትክዳላችሁ እንዴ አለና ወቀሳቸው ወይም ደግሞ እንዲህ አይነቱን ጥፋት አጋለጠ ማለት ነው رب العالمين። እንግዲህ ታሪኩ ይሄ ነው። በጣም ረዘም ያለ ቢሆንም ጠቅላላ ባለ ሁኔታ ይሄ ነው። ግን ይሄ የሚያሳየን ምንድነው? ከሁለት ጎራ ጋራ መሰለፍ የይሁዶች ድሮ ጀምሮ የነበራቸው ዘዴ መሆኑን ነው የምናየው። አሁንም ሁለት ታላላቅ ጉልበት ያላቸው ሀያላን ካሉ ሁለቱም ቦታ እነሷሉ። አንዳንዴ ጠበቅ ያለ ነገር ከመጣም ከሁለቱም ተወግነው የሚዋጉ ይሁዶችን ልታገኝ ትችላለህ ማለት ነው። አንዱ ቢሽት አንዱ አይሽት እንግዲህ እንትናቸውን አጠቃላይ ጥቅማቸውን በዚህ መልኩ ለማስከበር ግን የአላህ ረብ አልዓለሚን ሸሪዓና ህግ በመጽሐፋቸው የተደነገገውን ነገር ፈጽሞ ረስተውታል። ፈማ ጀዛው በዚህ የተነሳ ግን ዒዝ አላገኙም። በታሪካቸው ዒዝ አግኝተው ያቁም ዙል እንጂ ኢላ ኺዝይላ አሁን እንኳን በቁሳዊ ስልጣኔው የላቀ ደረጃ ላይ ያሉ ዒዝ ግን የላቸው። ይሄ በእነሱ ላይ የሚያጥር ብቻ ሳይሆን እነሱን ፈለግ የተከተለ በሙሉ ይመለከታል ያለ ነው ረብ አልዓለሚን። ፈማ ጀዛኡ መን የፍዐሉ ዛሊከ ሚንኩም ኢላ ኺዝዩን ፊል ሐያቲ ዱንያ ወየውመ ልቅያመቲ ዩረዱነ ኢላ አሸድ ልዐዛብ ወማ ላሁ ቢጋፊሊን ዐማ ተዕመሉን ኡላኢከ አለዚነ እሽተረው ልሐያተ ዱንያ። ጥፋታቸው ምን እንደሆነም ፍንትው አድርጎ አስቀምጧል። የዱንያን ህይወት በአኺራ ላይ ያበለጡና ዱንያን የሸመቱ ናቸው። እሳት ውስጥ ይገባሉ፣ የበረታው እሳት ውስጥ። አንዳንድ ጊዜ እንኳን ቀለል አይደረግላቸውም። ፈላ ዩኸፈፍ ኢነ ልሙጅሪሚነ ፊ ዐዛብ ጀሀነመ ኻሊዱን ላ ዩፈተሩ ዐንሁም ወሁም ፊህ ሙብሊሱን ይላል ሌላ ቦታ ላይ። ፈትራ ወይም ደግሞ ክፍተትም አይሰጣቸውም፣ እዚያ ውስጥ ተስፋ ቆርጠው ይኖራሉ። ምን ነው ወማ ظለምናሁም ወላኪን ካኑ ሁም ዛሊሚን እኛ አልበደልናቸውም ራሳቸው ነፍሳቸውን በዳዮች ነበሩ እንጂ ብሎ ይገልጸዋል ማለት ነው። ስለዚህ ራሱን የበደለ ሰው ማን ነው የሚረዳው? ወላ ሁም ዩንሰሩን አይረዱም ይላል። ይቀጥሉ لن نكتل قراءته ساعات الله يمسلم ودت اياك ابن الخير خير ان شاء الله. بلى من كسب سيئه واحاطت به خطيئته ملو سيئه يملو صغائر الذنوب يمتنان شاطئاتهن لما ملكت ادله ويمجبوا بقدس قران است ويس ثلاثهم يملكت الله. ለምሳሌ እንተጅተኒቡ ከባኢራ ማ ቱንሃውን ዐን ንከፍር ዐንኩም ሰይአቲኩም ይላል። እዚህ ቦታ ላይ ለትንሽ ወረለው እየገባው ኢነል ሐሰናት ዩዝሂብነ ሰይአት ሲል እንደዛው ያው ከባኢራ ዙኑብ ሸርጡ ተውበት ከሆነ ሐሰናት ተክፊር የሚያደርገው ጥቃቅኑን ከሆነ ሰይአ ሚለው መግባቱ ያንን አይጠቁምም ወይ? እዚህም ቦታ ላይ ነብያችን አለይሂ ሰላቱ ወሰለም እንደዚሁ በሐዲስ እንደተናገሩት ኢተቂላሃ ሐይፉ ማ ኩንት واتبع السيئه الحسنه سيلو سيئه ميلونم بزي بوتا لا يو حسنه ماسكتلو تمحوها سيبال لتنشو ايدلم وي ويس لهلتم من ملكتبت منجد اللونو ሁለተኛው ጥያቄ የአይቱ መቋጫ ላይ مساله الخلود بتملكته هم فيها خالدون سيل ዘውታሪናቸው ሚለው ነገር ተአቢድን ያሳያል ፈጽሞ አይወጡም ለማለት ይመለከታል ምክንያቱም ሪባን ወለድን ለሚጠቀመም ሰው ሙእሚንን ሆን ብሎ ለሚገድልም ሰው ይሄን ቃል ይጠቀመዋል እና አበዳ ከሚለው ጋርና ኻሊድ ከሚለው ጋር አንድነትና ልዩነት አላቸው ወይ የሚለው ነው ማይክ ፍሪቲርስ ለበረካቱ የኔ ጥያቄ ሙስሊሞች ጥፋት ቢያጠፉ እስከመጨረሻው እሳት ገብተው አይቀሩም ገብተው ይወጣሉ የሚባለው አሁን ከተነገረው ታሪክ ጋር ሰው ወስዶት በልምድ ነው የሚያወራው ወይንስ እንደዛ አይነት ትክክለኛ ሐዲስ አለ ጀዛኩሙላሁ ኸይራ የኔ ጥያቄ 81 እና 82 ላይ የተመሰረተ ነው ምንድነው አይደለም መጥፎ የሰራ በሱም ኃጢአቱ የከበበችው ሰው እነዛ የሳት ጓዶች ናቸው እነሱ በውስጡ ዘውታሪዎች ናቸው ይላል 81ኛው ላይ 82ኛው ላይ አያይዞ እነዛ ያመኑት በጎ ስራዎችንም የሰሩት እነዚያ የገነት ጓዶች ናቸው ይላል እኔ እዚህ ላይ የተረዳሁት ምንድነው ቀደም ባለው ቦታ ላይ ከአይሁዶች ጀነትና ጀሃነም የሚገቡ ሰዎችን ትርጉም የሚሰጥ አይነት በሚመስል መልኩ ተገለጹ ነገር ጋራ ታይዞ የመጣ ይመስላል ምንድነው አላህ እዚህ ቦታ ላይ የሚገልጸው ምን አይነት ሰዎች ናቸው ጀነትና ጀሃነም የሚገቡት የሚለውን ነገር ላይ ያንን ለማሳየት ይመስለኛል ምልክቶቹን ማለት ነው የጀነት ሰዎች ምን ይመስላሉ የጀሃነም ሰዎች ምን ይመስላሉ የጀሃነም ሰዎች እነዛ መጥፎን የሰራ በሱ ማጥያቱ የከበበችው ሰው እነዚያ የሳት ጓዶች ናቸው ይላል እነዚያ ያመኑት በጎ ስራዎችም የሰሩት እነዚያ የገነት ጓዶች ናቸው ይላል እዚህኛ ቦታ ላይ እነዚያ ያመኑትን የሚለው ላይ ጨምሯል እዛኛው 81ኛው ላይ ግን እነዚያ የካዱት መጥፎን ስራም የሰሩት ብሎ አይደለም የሚገልጸውና በእንደዚህ አይነት መልኩ እዚህ ጋር መገለጹ የተለየ ትርጉም ወይንም ማዕና ይሰጣል ወይ የተለየ ነገር አለ ወይ የተለየ ምስጢር አለ ወይ የሚለውን ጥያቄ ነው የመጀመሪያው ጥያቄ እዚህ ላይ ምንድነው ጀነት በስራ ሳይሆን ምልክቶቹን መልካም ስራ የሚሰሩ ሰዎች እነዛ የጀነት ሰዎች ናቸው የሚል እንጂ መስፈርቱን ጀነት መግባት መስፈርቱን በስራ እንደሆነ የሚገልጽ ሆኖ አላገኘሁትም እኔ ለወቁሬ እና ይህን ነገር እንዴት ያዩታል የሚለው ነው ሁለቱ ላይ ነው ፖይንት ወይም ጥያቄ የተመሰረተው ሰላም አለይኩም ወራህመቱላሂ ወበረካቱ ሩሲያ ጥያቄዎች በገባኝ መሰረት መልሰታለሁ ያልገባኝም ስላለ ማለት ነው ከተጀቁ ጥያቄዎች ምን መጠየቅ ፈልገ ከሆነ ስጨርስ መጠየቅ ትችላለህ አሁን ጀምሬያለሁ እሺ የመጀመሪያው ኡስታዝ አቡ ሐይደር ያልከው ሰይአ የሚለው ለሰጋኢረ ዙኑብ ነው እና እዚህ ቦታ ላይም ያለው መንከሰበ ሰይአተን ነው የሚል ነው ያልከው። ግን ነገሩ እንደዚህ አላ ኢጥላቅ ይሄ አይደለም። ሰይአ የሚለው ቅድም አንተ እንደተቃቀስካቸው ለሰጋኢረ ዙኑብ ማለት ለጥቃቅን ወንጀሎች ሆኖ ይመጣል ቁርአን ውስጥ። ግን ለኩፍርም ሆኖ ይመጣል። ለምሳሌ አም ሐሲበ ለዚነ እጅተረሑ ሰይአት አን ነጅዐለሁም ከለዚነ አመኑ ወዐሚሉ ሷሊሓት ይላል። እነዛን ሰይአት የፈጸሙትን እንዳመኑት እናርጋቸው ወይ? ይህ አሁን ሰይአት አልኩፍር ነው ማለት ነው። ሰይአ ደረጃው ይለያይ እንጂ ለኩፍር ሆኖ የሚመጣበት ሁኔታ አለ። ከዛ በታች ላለ ወንጀል ሆኖ የሚመጣበት ሁኔታም አለ ቁርአን ውስጥ። ከዛ ሲያቁ ይታያል። አሁን እዚህ ቦታ ላይ ሰይአን አንስቶ ሁም ፊሃ ኻሊዱን የሚለውን አምጥቷል፣ ዘውታሪዎች መሆናቸውን። ኹሉድ ደግሞ የሚያመጣው ኩፍር ደረጃ የደረሰ ሰይአ ነው። ሰይእ ማለት ማስጠላ ማለት ነው። እንደው ዝም ብሎ ጥሬ ትርጉሙን ከፈለገ ማየሱ እናስ ሰዎች የሚጠሉት የሚያስከፋ ማለት ነው። እንዲሁ ዝም ብሎ ቃሉን ብቻ ካየ ማለት ነው። ግን በቁርአን ሰይአ ለጥቃቅን ወንጀሎችም እንተጅተኒቡ ከባኢረ ማ ቱንሀውነ አንሁ ኑከፍር አንኩም ሰይአቲኩም እንዳለው ለዛ ሆኖ ይመጣል፣ ለኩፍር ሆኖም ይመጣል። ያንን ተሕዲድ የሚያደርገው እዚህ ቦታ ላይ ምንድን ነው የተፈለገበት የሚለውን የሲያቁ ሁኔታ ነው። አንድን ቃል የምንረዳው ብቻውን በተናጠል ሳይሆን ከገባበት አረፍተ ነገርና ከኋላ ከፊት ካለው አንጻር ነው። ቁርአን ላይ በተለይ ይሄ የሲያቅ ነገር በጣም ወሳኝ ነገር ነው እና ይሄ ነው ማለት ነው። እና እነዚህ ሰዎች ከፍረዋል። የሰለፎች ተፍሲርም ብዙ ነቅል አድርጌ ነው አሁን ከብኑ ከፊር ላይ እያነበብኩኝ ስተረጉም የነበረው ያ የበለጠ ነገሩን ግልጽ አድርገዋል ብዬ አስቤ ነው። ኻሊዱን የሚለው ደግሞ በመሰረቱ ኻሊድ ማለት ለዘላለም ማለት ነው። አዎ አንዳንድ ቦታ ላይ ግን ለረጅም ዘመን ተብሎ ሊመጣ ይችላል ኻሊድ የሚለው። ለምሳሌ ቃትለ ነፍስ ላይ የመጣው እንደዛ ነው። በሌላ ደሊል ነው ግን እንደዛ የመጣው። አሁንም ኻሊድ የሚለው በቁርአን ውስጥ ብዙ ቦታ ለዘውታሪነት ነው የሚመጣው። የጀሃነም እሳትም የገቡ ካፊሮች አይወጧትም ከዛች ላ ይፈጠሩ አንሁም እያለ ነው። ወማ ሁም ምንሃ ቢሙኽረጂን ይላል። ኩለማ አራዱ አንየኽሩጁ ምንሃ ኡዒዱ ፊሃ፣ ለመውጣት በፈለጉ ቁጥር ወደዛው ይመለሳሉ። እነሱ ከእሷ የሚወጡ አይደለም። እንደዚህ ያለ ነው የሚናገረው እና ተዕቢድ ነው፣ ዘላለማዊነትን ነው የሚያመለክተው ኻሊድ የሚለው። ግን አንዳንድ ጊዜ ሌላ ደሊል ከዚያ ማዕና የሚያወጣው ከሆነ በቁርአንም በሱናም ላይ ኻሊድ የሚለው ረጅም ዘመን ለማለት ሆኖ ይመጣል። ይቺ አያተል ቀትል አሁን የቀራሃትን ይመስል በሐዲስ ላይ መን ቀተለ ነፍሰሁ ቢሐዲደትን ፈሐዲደትሁ ቢየዲህ የጀኡ ቢሃ በጥነሁ ፊ ናር ጀሃነም ኻሊደን ሙኸለደን የሚል ሐዲስ አለ። በብረት ራሱን የገደለ ሰው በቢላዋው ሆዱን እየሸረከተ ጀሃነም ውስጥ እስከ ዘላለም ይኖራል ይላል። በሌላም ሐዲስ እዛው ሐዲስ ላይ ኖረ ወመን ተሐሳ ሱመን ፈሱሙሁ ቢየዲህ የተሐሳሁ ፊ ናር ጀሃነም ኻሊደን ሙኸለደን ወመን ተረዳ ሚን ሻሂቅ ጀበል ከተራራ ተምዘግዝጎ ራሱን የገደለ ሰው የተረዳ ፊ ናር ጀሃነመ ኻሊደን ሙኸለደ በሰሂህ አልቡኻሪ ያለ ሐዲስ ነው። ቢሃዘ ለፍዝ አው ቢነሕዊሂ። ስለዚህ ያ ኹሉድ ኹሉድ ኒስቢ ነው፣ ላያሌ ዘመን ይቆያሉ ማለት ነው። ያንን ያስባለን ደግሞ ቃቲሎች ሆነው እንደማይከፍሩ የሚያሳዩ ብዙ ንሶሶች ስላሉ ጀምዐን በይነ ንሱስ እየተደረገ ነገር ነው ማለት ነው። ወንድሜ የጠየቀውም ግልጽ ባይሆንልኝም መቶ በመቶ አሁን ከተጠየቀው ጋር ሩቅ አይደለም። ወአሓጠት ቢሂ ኸጢአቱሁ ኃጢአቱ የከበበችው ካፊር ነው። ለምን? ሙእሚን ኃጢአትም ቢኖረው ሐሰናም ይኖረዋል። እህታችንም የጠየቀችው ምንድነው ያለችው፣ ሙስሊሞች ከእሳት ሊወጡ ይችላሉ በጥፋታቸው ቢገቡ እንኳ የሚል አለ። አሁን እዚህ ቦታ ላይ የተጠቀሰው አያ ደግሞ ስንመለከት ያን ላይመስል ይችላልና እንዴት ነው የሚል መሰለኝ። አዎ አስል እስላሙ ከሰበት፣ አሁን እኛ ዛሂሩን ሙስሊም ነኝ ያለን ሰው ሙስሊም ነው እንለዋለን። ፊ ሐቂቀት አልአምር ግን ሰውየው አላህ ዘንድ ሙስሊም ያልሆነ ሊሆን ይችላል፣ ውስጡን ስለሚያውቀው ማለት ነው። ያ ሂሳቡ የአላህ ነው። ግን እስላም እስካለው ድረስ እና ኢማን እስካለው ድረስ መውጣቱ አይቀርም። ሊቀውሊህ ተባረከ ወተዓላ ኢነላህ ላ የግፊሩ አንዩሽረከ ቢሂ ወየግፊሩ ማ ዱነ ዛሊከ ሊመን የሻእ ወሊቀውሊህ ተባረከ ወተዓላ ወመን የክፉር ቢልኢማን ፈቀድ ሐቢጠ ዐመሉሁ፣ ካፊር ከሆነ ስራው ውድቅ ነው፣ ሙሽሪክ ከሆነ ምህረት አያገኝም የሚል ብዙ ንሱስ አለና ያ ነው ኢማኑና አመለን ሳሊሑ መሰረቱ። አህለል ኢማን ውስጥ የሚያስገባው ነገር እስካለ ድረስ ግን መውጣቱ አይቀርም ማለት ነው። እንግዲህ በተረዳሁት መልኩ ነው የምመልሰው ብያቸዋለሁ። ይህን ያክል ነው የተረዳሁት። ሌላ ጥያቄ ካላችሁ መጠየቅ ትችላላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንኳን እዚች መጀመሪያው ላይ ካልነው ላይ ላ ተዕቡዱነ ኢለላህ ሲል ያልኩት ኢኽባር ነው የተሻው ማን አልኸበር ነው ያልኩት ነው ትንሽ ያልተረዳሁት። ሙራዱ እዚህ ላይ ነህይ ሳይሆን ነህይነት አይደል የሚያስይዘው ኡስታዝ? ሙራ ለፍዙ ቃላቷ ቢማና ነህይ ሆኖ ለማለት ነው። ኢንሻአላህ ማይክ ፍሪ እዛው ኸይር። ኡስታዝ እንግዲህ ከተፍሲር ጋር የተገናኘ ጥያቄ የሚጠይቁ ሰዎች ከሌሉ አንድ ወጣ ያለ ጥያቄ አለኝ። እዚህ አንድ ታክሲ ሚነዳ ልጅ ጠይቆኝ ነው ወንድማችን ነው ምንድን ነው ያለኝ፣ ለምሳሌ ከአንድ ቦታ ላይ ተሳፋሪ ይገባል አለኝ እና ሂልተን ሆቴል አድርሰኝ ይለኛል። ሂልተን ሆቴል አደርሰዋለሁ። ይወርድና ሂሳብ ከመክፈሉ በፊት ጠብቀኝ ተመልሼ እመጣለሁ ይልና ከሆቴሉ ገብቶ ኸምር ይዞ ይመጣል አለ። እዚህ ሀገር ላይ ታክሲ ውስጥ አይጠጣውም፣ ያው ቤቱ ሊጠጣው ነው፣ ክልክል ነው በሀገሩም ህግ። ለሙስሊምም አይፈቀድም፣ ከተያዘ ይከሰሳል። ለካፊሮች ብቻ ነው እዚህ ረስሚ ለሆኑት ፍቃድ ላላቸው እና ኸምሩን ይዞ ይመጣና ታክሲ ውስጥ ይገባና ተመልሶ ቤት አድረሰኝ ይለኛል። መጀመሪያ የጫንኩት ቦታ ላይ ያደርሰኛል፣ ሂሳብ ከፍሎ ይወርዳል። እና አሁን ይሄ ሰው እንደዚህ አይነት ኸምር እየገዛ መጥቶ በእኔ ታክሲ በተቀጠርኩበት ታክሲ መመላለሱ እኔን ያስጠይቀኛል ወይ አለኝ። እምቢ ካልኩት እምቢ ማለት አልችልም፣ ህገ ወጥ ነኝ፣ ድርጅቱ ካንስል ያደርገኛል፣ ያባረኛል። ምንድነው የምትገዛው ብዬ መጠየቅ መብት የለኝም ሲገባ። እና እንዲህ አይነት ነገሮች ለእኔ ይፈቀዳሉ ሲለኝ ጠይቄ እነግርሃለሁ ብዬ ነው። ማይክ ፍሪ። ቢላ ሰላም አለይኩም ወበረካቱ። ኡስታዝ እኔም ከደርሱ ውጭ ነው የምጠይቀው ጥያቄ። ይህም ጥያቄ አንድ እህቴ ነው። አንድ ወንድማችን አንድ ክርስቲያን ሴት አግብቶ ያለው ይኖራል እና አንደኛ ሸርጡ እንዴት ነው? አንድ ሙስሊም አንድ ክርስቲያን ሴት ለማግባት አንደኛ ሸርጡ ይሄ ምንድን ነው? ሁለተኛ ነገር ደግሞ ከእሷ ጋር አግብቶ እየኖረ እያለ የእሷ አመት በዓል ወይም ባሏ በሚሆንበት ሰዓት እንኳን አደረሰሽ ማለት ይችላል ወይ የሚል ጥያቄ ነው። ኢንሻአላህ ማይክ ፍሪ ሰላም ለበረካቱ። ላ ተዕቡዱነ የሚለው ላ ናፊያ ናት እንጂ ናህያ አይደለችም። አቡ ኸሊል ናህያ ብትሆን ኖሮ ኑኗ ትወድቅ ነበር፣ ላ ተዕቡዱ ይሆን ነበር፣ ጃዜማ ስለሆነች ማለት ነው። ስለዚህ ሲጋው ኸበር ነው፣ ግን ሙራዱ ነህይ ነው። ለምን በኸበር ሲጋ መጣ በነህይ ሲጋ ሳይመጣ የሚለውን ያነሱና ሊመዚድ ተቅሪር ነው። እንግዲህ መቼም እናንተ ከአላህ ሌላ አታመልኩም ይሄ ነገር የታወቀ ነገር ነው እንደማለት ተፈልጎ لمزيد التقرير نبذ الصيغه يمطاو او مدن ነው ይሄ خبريه اللفظ انشائيه معنى متلوت ነው ማለት ነው በኢዕራብ ላይ ይገባዋል መቼም እንግዲህ ላንቶ ሌላው ሰውየው ወደ ሆቴል ሲሄድ ሆቴል የሚሄድ ሰው ማሳፈር በተለይ የፈሳድ ቦታ መሆኑን እስካላወቅን ድረስ ሐራም ነው አንልም። ማንም እንግዳ ሆቴል ይዞ ሊያርፍ ይችላል። ስለዚህ እዛ ቦታ ምን ልትሰራ ነው የምትሄደው? እንደዚህ ተፍሲል ውስጥ አንገባም። ቦታው የፈሳድ ቦታ መሆኑን እስካላወቅን ድረስ የፈሳድ ቦታ መሆኑን ካወቅን እሱ ለምንም ይሁን ለምን የሚሄደው የዛ ቦታ አጓጓዥ መሆን አይገባንም አይፈቀድልንም ለነው ምን التعاوني على الاثم والعدوان ሌላው የሚገርም ነገር ነው እንግዲህ የሚፈቀድላቸውና የማይፈቀድላቸው እንዳሉ ነው የነገርከኝ ወላ ካፊር ቢሆን በቤቱ ለራሱ የሚያደርግ ካልሆነ በስተቀር በአደባባይ የሚሸጥበት ቦታ ኖሮ እንደዛ ሙስሊም አገር ላይ ሸርዑ አይፈቅድም ያ እንግዲህ እነሱ የራሳቸው አላህ ጋር የሚተሳሰቡበት ነገር ነው ገንኛ ሰውየው ካደረሰ በኋላ ሲመጣ ኸምር መያዙን ካወቀ ከዛ በኋላ ተባባሪ መሆን ክልክል ነው ነብዩ ሰለላሁ ዐለይሂ ወሰለም 10 ሰዎች በኸምር ጉዳይ ተረግመዋል ብለዋል 10 ሰዎች ናቸው لعن الله شارب الخمر وساقيها وعاصرها ومعتصرها وحاملها والمحموله اليه ايالون يزرزروت يميتطاونم يمياتطاونم يميطمقونم يميتطمقلتنم يمياغواغوزونم የሚያስመጣውንም አላህ ረግሟል ብለው እንግዲህ ተናግሯል። ይሄ ሐዲስ እንግዲህ ሰሂህ የሆነ ሐዲስ ነው። አንድ ሙስሊም ወንድማችን ደግሞ የኸምር አጓጓዥና ተባባሪ መሆን አይፈቀድለትም لعن الله الخمر وعاصرها ومعتصرها وشاربها وحاملها والمحموله اليه وبائعها ومبتاعها وساقيها ومستقيها لازم يكونوا من وراء الامام احمد في مسنده من حديث انس بن مالك يزغبوت حديث نو ስለዚህ ወንድሜ ያንን እስካወቀ ድረስ ድርጅት ያባረኛል ያባረኝም እንግዲህ ይሄንን መፍትሄ መፍጠር አንችልምኛ ህክሙ ስትጠይቅ ህክሙን ብቻ መጠየቅ እንጂ ያንተን የግል ችግር መፍትሄ ከፈትዋ ቦታ ላይ መፈለጉ ወሬ አህመድ አህመድ ይስማል ኦኬ የግድ በመሃል አይሰማም የሚል ነገር ስለሰማው የኸምሩን ጨርሻለሁኝ። እንግዲህ ወንድም ያልሰማ ከሆነ ያው መልሶ እንትን ማለት ይችላል። የጋብቻውን በተመለከተ ነው እየመለስኩ ያለሁት። ክርስቲያን አግብቶ ይኖራል። አግብቶ የሚኖር ሰው መጠየቅ አይገባውም። መጀመሪያ በምን አግባብነት ነው አግብቶ መኖር የጀመረው? አስላን ሸሪዓው ይፈቅደዋል አይፈቅድም ብሎ አዋቂን ጠይቆ ነው ወይ ዝም ብሎ መኖር ከጀመረ በኋላ እንደገና ወደ ጋብቻን ቀይረው? ብዙ ጊዜ እንደዚህ አይነት ነገር ያጋጥማልና ነው ያው ማህበረሰብ ውስጥ ስለሆነ ያለ ነው ተወላ ጎደል እናቀዋለን። እና አህለል ኪታብ ማግባት ይቻላል የሚል የቁርአን ጥቅስ አለ። አህለል ኪታብ ማግባት ይቻላል ብሎ ብቻ በጥቅሉ ግን አልተወውም። እሱ ሙህሰናት ነው የሚለው። ሙህሰናት ማለት ከዚና የተጠበቁ ሰዎች ማለት ነው። አህለል ኪታብ ውስጥ ዛሬ አለል ኪታብ ነን የሚሉ ሰዎች ውስጥ ዚናን እንደ ኃጢያት እንኳን የሚቆጥረው ሰው ይገኛል ወይ ብዬ ማሰብ ነው አቅተኛ። ዚና ኃጢያት ነው ብሎ አያምኑም በአሁኑ ሰዓት። ምናልባትም እነሱን አግብቶ የሚኖሩ ሙስሊሞች መጀመሪያ ላይ በህገ ወጥ መንገድ ከተገናኙ በኋላ ሁሉ ሊሆን ይችላል። ስለዚህ በጥፋት ላይ መቀጠል ነው የሚሆነው። ስለዚህ አላህን ፈርቶ ከሆነ የሚጠይቀው ወንድማችን ወይም እህታችን ይህንን ግንኙነት ማቆም ነው አላህን መፍራት የሚባለው። ይህ መቆም ያለበት እና መቀጠል የሌለበት ነገር ነው ማለት ነው። እኔ ባጭሩ ምለው ይህንን ነው። በዓሏን ማክበር ይችላለሁ። ይሄ ቅርንጫፋዊ ጥያቄ ነው። መጀመሪያ የመጀመሪያው ህክም ሳቢት ሲሆን ነው። ይሄ የሱ ብቻ ሳይሆን የሁሉም ሙስሊሞች ነው። የነሳራን በዓል ማክበር አይፈቀድልንም። ይሄ ግልጽ ነው። ሁሉ ጊዜ የሚመለስ ጥያቄ ነው። በየመድረኩ የሚጠየቅ ጥያቄ ነው። እና لا يجوز الاحتفال بأعياد الكفار በካፊር በዓል ሐፍል ማድረግ ማክበር እንኳን አደረሰ ምናምን አይፈቀድም። ተሰቀለ ብለው እነሱ ሲደሰቱ እንደው አልተሰቀለም እንጂ እኛም እንኳን ተሰቀለ እንላለን። ምን ማለት ነው? ይሄን ይመስላል። ሌሎች እንግዲህ ለመጠየቅ እጃችሁን ያነሳችሁ ጠይቁ። ማይክ ፍሪ። ወበረካቱ ወንድሞች ሂቶች ድምጻለ ያጀማ አንዳንድ ጀዛከላሁ ኸይር ጀዛ ኡስታዙና አህመዲን አላህ ይጨምሩልህ አላህ ይድሚና ያፊያ ኡስቱት አላህ የነብያችን ጀነትም ፍርዶስም አላህ ጎረቤት አላህ አርጉት በሰማነው ምን ተጠቀም ሰዎች አላህ አርገን ኡስታዙና ጀዛኩሙላሁ ኸይር። ያው ደርሱ ካለቀ ነው በኋላ ትንሽ የገባው ትንሽ ከደርሱ ውጪ አንድ ሁለት ሶስት ጥያቄ አለኝ። አንዱ ጥያቄ በስለ ዝምድና ላይ ነው ኢንሻአላህ። ዝምድና ስን ኡስታዝ የዝምድና መቀጠል ስንል አሁን ብዙ ጊዜ ሳንኮራረፍ ወይንም ምንም ነገር ሳንር አንድ ሀገር ሆነን ወይንም አንድ ጎረቤት ሆነን ያው ለረጅም ዓመት ሳንጠያየቅ ይቀራልና እሱ የዝምድና መቆረጥ ይባላል ወይስ እንዴት ነው? አንዱ እሱ። ሌላው ደግሞ ስለ ቃል ማግባት ነው። ቃል ከአንዳንድ ሰው ወንድም እህትም ከማንኛውም ሰው ጋር የሆነ ቃል ይገባባሉ። ቃሉ ከገቡ በኋላ በሂደት እንግዲህ አንዳንድ ጊዜ በሆነ ጊዜ ያን ቃል ሳይሆን ይቀራል እና በዛን ሰዓት እንዴት ነው እዛ ላይ ምን ማድረግ ያለበት? ቃሉ አለመጠበቅ ይባላል ወይስ እንዴት ነው? ኢንሻአላህ ሁለተኛው እሱ። ሶስተኛው ደግሞ ወንድምና እህት ወይንም ሙስሊሞች መቼም ከሶስት ቀን በኋላ በላይ ማኮራረፍ አይፈቀድም ይላል። ያ አብዛኞቻችን እንደምናውቀው እንኳን ሶስት ቀን አይደለም ከአመት በላይ ነው ሰው ተከራርፎ ቁጭ እያለ ነው። በዛ ላይ ህክማው ምንድን ነው ኡስታዝ? ከሶስት ቀን በላይ ከተባለ ያ ሰው ሶስት ቀን በላይ ከሆነበት ከአንዱ አንዱ ወይንም አፉ ካለ ካላለ ሁለቱም ዝም ካሉ የነዛ ሁለቱ በመኮራረፋቸው ምንድን ነው የሚደርስባቸው ወይም ምንድን ነው ህክማው? ኢንሻአላህ እዚህ ላይ ትንሽ መብራሪያ ብስጡልኝ። ጀዛኩሙላሁ ኸይር። ማይክ ፍሪ። ቢስሚላህ አሰላሙ አለይኩም ወበረካቱ ኡስታዝ በድጋሚ ጀዛኩሙላሁ ለመለሳችሁ ልመልስ። ሌላው ጥያቄው አንድ እህቴ ትናንትና ጠይቃ ነበር ግሩም ውስጥ። ጥያቄዋ ምንድን ነው? እህታችን በቅርቡ ሆስፒታል ውስጥ ነበረችና እዛ ባለችበት ሰዓት ለሰላቷ አስባ ኦፕሬሽን ስለምትደረግ የምትለብሰው ልብስ የነበረው ቀሚስ ሆኖ ግን አጭር ቀሚስ ሆኖ ከኋላም ከፊትም ክፍተት አለው። ይሄ የኦፕራሲዮን ልብስ አለ ቀሚስ እና ያን ለብሶ ለመስገድ አልቻለችምና የሆነ አንሶላ ሰጥቷታል። አንሶላ ከላይ የሚለበስ ማለት ነው። ቆማ መስገድ ትችላለች። ወላኪን ከቆመች ግን እግሯ አጭር ስለሆነ ስለሚታይ ተኝታ ሰገደች እና ይሄ እንዴት ነው? ይሄ ነገር እንዴት ነው? ይበቃልኛል ወይ ነው ያለችው። ማይክ ፍሪ። ሰላም ተባረካችሁ። አይ ቲንክ ተማሪዎች ትናንት ያደመጥ ነው እንደዚህ መሰለኝ። ከሳሳትኩ እናንተ ማረሙ ኢንሻአላህ። የሶስት ጥያቄ ሰጥ እንዳላረገው ማለት ነው። ኦኬ። አዎ አልጋ ላይ ሰገደች ማለት ነው። አልጋ ላይ ሆና ሰገደች ያቺ ቀሚስ እንዳይታይ ማለት ነው። ማይክ ፍሪ። ሰላም ተባረካችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ጀዛከላ ኸይር አልጀዛ ኡስታዝ ሼኸና። አንድ ጥያቄ ነበረኝ። አንድ ጓደኛዬ ናት ምን አለች፣ የእህቴ የእህቷ ባል ልጅ ለኔ ሙህሪም ይሆንልኛል ወይ? ሐጅ ለመሄድ ፈልጋ ነበረ። ለኔ ሙህሪም ሊሆንልኝ ይችላል ወይ ኡስታዝ? ጀዛከላ ኸይር አልጀዛ። ኡስታዝ፣ ያው እዚህ ሀገር ላይ ለሙስሊሙ ክልክል ነው። በህግ አካላት በፖሊስ ከተያዘ ይቀጣል። ካሂሮቹ ፍቃድ ካወጡ ይቻላል፣ ኸምሩ ማለት ነው። ግን ያው የሚቻለው መንገድ ላይ ሳይሆን ወይ እዛው ሆቴል ውስጥ ነው፣ ካልሆነ ደግሞ ገዝተው ቤታቸው ነው። ይሄ ታክሲ ለኸምር ብቻ የተዘጋጀ ሳይሆን ያው ህዝብ ለማመላለስ ነው ልጁ የሚሰራው። እንዳጋጣሚ በመንገድ ላይ ሲሄድ ባዶውን በሄደበት አንዱ ያስቆመዋል። የት እንደሄደ እንደሚወስደው አያውቅም። ከገባ በኋላ ነው በቃ ሂልተን ሆቴል አድርሰኝ ይለዋል። እሺ ብሎ አድርሶት ጠብቀኝ ቆይ ይለዋል። ከዛ ውስጥ ገዝቶ ይመጣና ሲመልሰው ያው ኸምሩን ይዞት ወደ ቤት ሊመልሰው ይችላል። እንዲህ አይነት አንዳንድ ጊዜ አጋጣሚዎች ይከሰታሉ ነው ሀሳቡ ወደ ምን እንዲገባዎት ብዬ ነው። እግረ መንገድ እዚህም ያው ከነገ ያለው ወንድም ጥያቄ አለኝ ብሏል። እስቲ እሱ ይቀጥል። ሰላም አለይኩም ወራህመቱላሂ ወበረካቱሁ ኡስታዝ ጀዛከላህ። እኔ ጥያቄ በዙ ማለት አህለ ኪታብ ማግባት ነው የሚባለው ማለት ነው። አሁን ብዙ ሰዎች የሚያገባሉ። በእርግጥ እንደተባለው ሸርጡ ምን ያክል የጠበቀ ነው? ይሄ ሸርጡ አሁን ትንሽ ጀመር እንዳረኩት አይነት ሳየው አግቡ አታግቡ አይነት ይመስላል እና ከበዳል ይመስለኛል እንትኑ ማሟላት ያለበት ነገር ማለት ነው። እና ምን ያክል ነው ይሄ ህጉ የሚከለክለው? የሚፈቅደውስ ምን ያክል ነው? እንዴት አይነቶችን ነው? እና በዚህ የተነሳ እንደውም ብዙ ሰዎች እንደዚህ አይነት ውስጥ እየገቡም ስለሆነ በተሻለ መልኩ ለወደፊት ሰፋ ያለ ትምህርት በዚህ ጉዳይ ሲሰጥ ነው። ጀዛኩሙላህ። ማይክ ፍሪ። ሰማን። የኔ ጥያቄ ስለ ፋሚሊስ ማለት ስለ ቤተሰቦች ማለት ስለ ዘመዶቼና ስለ ወንድሜ ሚስት ነው። እንትን ነው ዘመዶቼ ከሶስት አመት በላይ አብረን የተጣላ ነው። እኔን ነው የበደሉኝ። አሁን የወጋ ነው የሚረሳው፣ የተወጋ ግን አይረሳም። አሁን እኛ መንገላስን አልፎ አልፎ መንገላ ሲያገኙኝ አሰላሙ አለይኩም ላለው እንጂ ሆዴም ቁስል ነው፣ የነሱም ሆድ ቁስል ነው። ግን አንዳንድ ጊዜ ሲሞታ ያቀርባሉ። እኔ ላላረኩትኝ ነገር ሲሞታ ሲያቀርቡ እኔ ያደረጉኝን ብቻ ነው የምነግረው እና ስነግራቸው እነሱ ደግሞ አይቀበሉም፣ ያደረጉኝ ነገር አይቀበሉም። እና ስለዚህ እኔም ደግሞ እንዴት አይቀበሉም ብዬ ያን ነገር ደግሞ ሆዴ ውስጥ እንደቆሰለ ነው የሚቀራው ማለት ነው። አሁን እሱን ትቼ ወንድሜም በታክሲ ሰበብ ነው ታክሲ እየነዳ ያለ ከአንድ ሴት ሰካራም ሴት እየነዳ ወስዶ እየሄደ ያለ ልጅቷ ልደፍር ፈልጋ ገፈተራት። ሲገፈተራ በዛ ሰበብ ነምበር ጽፋ ለፖሊስ አስረከበች ማለት ነው። ከዛም በኋላ ያ እሱ ረሳው። እሷ ግን እየተከታተለችው በኮርት ምናምን እየተከታተለች አሁን እስር ቤት ገባ። ወንድሜ እስር ቤት ነው ያለው። በዛ ሰዓት ሚስቱ እርጉዝ ናት። አሁን ልጅ ሁለት ልጆች አላ በሶስተኛ እርጉዝ ናት እሷ። አሁን እኔ ደግሞ ምን አልኳት? አይ ምንም ችግር የለውም እኔ ነኝ በቃ አንቺ አራስ ነው ማወጣሽ ምናምን ብዬ ኸይር ነው ማስብላት። እሷ ደግሞ ከኔ ኋላ ወንድሜን ምን ትለዋለች? ሰሚራ እኮ ላንተ ሀሲድ ናት፣ ምቀኛ ናት እና ልጆች አትወድም እያለች ለእሱ እንትን ትላለች። እኔ አሁን ከእሱ ኋላ ወረቀት ጽፌ እልክለታለሁ ማለት እንትን እለዋለሁ። በቃ ሰብር አድርግ ምናምን እያልኩትኝ ምንም ችግር የለም ምናምን እያልኩትኝ ብቻ እንትነዋለሁ። እሱ ደግሞ ወረቀት ተመልሶ ይሄን ወረቀት አደረሰልኝ ብሎ አላከልኝ። አሁን ልጅቷ ያቺ ያገባት ሚስት ያጎቴ ልጅ ናት። አገር ቤት ትደውልና ምን ትላለች? ሰሚራና ወንድሟን እኮ አጣላውኝ እና ነን በምን ሰበብ ስትል የእሷን ልጆች አትወድም ብላ እኔ ያላረኩትን ነገር ነው ይሄ ሁሉ የመጣው እና አሁን ተኮራርፈን ቀረን ማለት ሷም በሄ ወር ውስጥ ወልዳለች እንዴት ብዬ ነው የምሄደው እኔ ሞዴ ቆሰለ እና እንዴት ነው እስቲ ለኔ እንትና አስረዱን ጀዛከላሁ ኸይር ሰላም አለይኩም وعليكم السلام ورحمة الله تعالى وبركاته مسترين قديش ساعتات جنمية تقباد دلنا يالونا نزهين كامل لسكين باكي يوانال مجمر ياو ياو عندما اتشن زمدنان بتملكة يانا الصوت ياكينو زمدوش يقرار رفعلونا يالو ሌሎችም ጥያቄዎች ከዚህ ራቁ አይደሉም። መቆራረፍ አንተም ራስህ እንደተከስከው ነብዩ ሰለላሁ ዐለይሂ ወሰለም لا يحل لامرئ يؤمن بالله واليوم الاخر ان يهجر اخاه فوق ثلاث ከሶስት ቀን በላይ ወንድሙን ማቆራረፍ አይፈቀድም ነው። ስለዚህ وخيرهما الذي يبدا بالسلام بلاچ የሚሆነው ያ ሰላም የሚለውና በሰላምታ የሚጀምረው ሰው ነው ነው። ስለዚህ እንደው ሰዎች እንኳን ያቆርፉት ሰውየው ራሱ ሄዶ ቀድሞ ሰላም ማለት ባይመልሱለት መላእክት ይመልስለታል حتى السلام عليكم ورحمه الله ብሎ እነሱ عليكم السلام بايروت ملائكه يملسلتال يميل حديث الله تقارفو كقرو دومو سراچو تقبايت انداينورو تنتلطلو يقرال حديث نو ايه انغدي في صحيح مسلم يمتا حديث نو تعرض الاعمال في كل يوم خميس واثنين መልካም ስራዎች ወይ ደሞ አጠቃላይ ስራዎች الله ዘንድ ይቀርባሉ الله የሚሰወረው ነገር ባይኖርም በየሐሙስና ሰኞው ቀን ይቀርባሉ። ከዛ በኋላ فيغفر الله عز وجل ذلك اليوم لكل امرئ لا يشرك بالله شيئا يزالت الله مرت يارغال با الله لما يشارك ماننيوم سو إلا امرأة كانت بينه وبين أخيه شحناء عند سوبتا سكر بس النار واندم مهكل تلاتا كم ياللباتشو سووش ويقال أرجئوا هذين حتى يصطلحا ويبدمو أركوا هذين حتى يصطلحا النزين سووش تهواتشو عزق يواتشو سكم اسمه مدرس የነሱ መስገብ በእንጥልጥል ይቀመጥ ይባላል ነው። ስለዚህ ሐሰናታችን ተንጠልጥሎ መቀመጥን ነው የሚያስከትለው። ተራ ነገር አይደለም ከባድ ነገር ነው። ስለዚህ ሰዎች አፍ ወደ መባባል ደሞ እዚህ አፍታ ሲጠይቁ ብዙ ጊዜ የገጠመን ችግር ስለሆነ ነው እኔ ይሄን ማነሳው። በደም ባርጎ ይበድልና በደሉን ሳይመልስ አፍታ ይጠይቃል። ለምሳሌ ገንዘብ ወስዶ ሲያበቃ ገንዘቡ ሳይመልስ አፉ በለኝ አፉ ታዋጅብ አይደለም ይላል። ወነተኛ አፉ ታዚ ሆናል ወይ ለስሙላ ተፈልጎ ካልሆነ በስተቀር ሰውዬው በትክክል ሐቁን አድርሰ እስካሁን ስላጉላላሁ እስካሁን ስላስቸገርኩ አፉ በለኝ የኔ ነው ጥፋቱ ብሎ ነው መጠየቅ ያለበት። እና በዚህ መልኩ ሶልህ ለማድረግ መጣጣር አለብን ማለት ነው። ስለተ الرحيم ያው ከስልምና واجبዎች መካከል አንዱ ነው ያው ግዴታ ነው ብሎ ደስ ያለን ጊዜ የምናረገው አይደለም። አመት ከዛበላ እንደዚህ ዘመዳሞች ሳይጠያየቁ መቅረት قطع الرحيم ነው ዝምድና መቅረት ነው። فهل عسيتم ان توليتم ان تفسدوا في الارض وتقطعوا ارحامكم ወረድ ወድር ላይ ማበላሸትና ዝምድና መቆራረጥ ተፈልጋላችሁ ሆይ አለ ኡላኢከ الذين لعنهم الله لعنه እነዚህ ዝምድና የሚቆርጡት الله ይረገማቸው ናቸው فاصمهم واعمى ابصارهم يا الله በጣም ከባድ እኮ ነው አላህ ያደነቆራቸውና አይናቸውንም ያወረ የሆኑ ሰዎች ናቸው ነው የሚለው። እና እንደ ቀላል አይተን እንትን ማለት የለብንም። ደግሞ ሰው ለዘመዱ ለወገኑ ጥሩ ያልሆነ ለማን ነው ጥሩ የሚሆነው? ሰው በተቻለ መጠን ለቤተሰቡ የኸይር ምንጭና የደስታ ምንጭ መሆን ነው የሚጠበቅበት። ቃል ኪዳንም በተመለከተም እንደዚሁ አላህ ስብሐነሁ ወተዓላ ዋጅብ አድርጎታል። ሁላችንም እናውቃለን፣ ያው መቼም ሁሌም ቁርአኑ መስማቱ ኸይር ነው እንጂ ወአውፉ ቢልዓህድ ኢነል ዓህደ ካነ መስኡለን ነው የሚለው። ቃልን አሟሉ፣ ቃል የሚጠየቁበት ነገር ነው ይላል። መጀመሪያ የማይችለውን ቃል መግባት የለበትም ሰው። ቃል ሲገቡ ዋጅብ መሆኑን ግዴታ ጭንቅላቱ ላይ እየጫነ መሆኑን አውቆ አቅሙን አይቶ ነው ቃል መግባት ያለበት። አለዛ የማይችለውን ነገር ቃል ከገባ ላለመፈጸም ይጋለጣል ማለት ነው። ሌላው ስለዚህ ጥንቃቄ ያስፈልጋል ማለት ነው። ሌላው እህታችን የጠየቀ ወንድማችን የጠየቀው እህታችን ሆስፒታል ነበረች፣ ኦፕሬሽን ትደረጋለች እና አንሶላ ሰጥተዋታል። አጭር ስለሆነ ተኝታ ሰገደች ነው። ደግ አደረገች፣ አላህ ይቀበላት። ግን ይህንን ሰላት መልስ አትስገደው። አሁንም ያን በዛ ጊዜ የሰገደችው ማለት ምክንያቱም ሸርጡ የጎደለው ሰላት ነው። በሰዓቱ መስገድ ነው ያለባት። ባይሟላም ሐታ ውዱ ማድረግም ካልቻለች ትሰግዳለች። እንግዲህ የማይቻል ከሆነ ግን ያ ያው ለሑርመት ልወቅት ነው የሚሉት ሰዓቱን ለማክበር የሚደረግ እንጂ ሰሒሕ የሆነ ሰላት አይደለም። እና ተሽሏት ቤቷ ከገባች በኋላ ያኔ በዚያ መልኩ የሰገደችውን መመለስ ይኖርበታል ማለት ነው። ሌላው የእህቷ ባል ልጅ ነው ብላ የጠየቀችው ሐጅ ላይ ዘመድ ሆኖ ኢሕራም ለአብራው ለማድረግ ትችላለች የሚል ጥያቄ ነው። የእህቷ ባልም ራሱ አጅነብይ ነው። እንኳን ልጁ ዘመዱ እንደዛ ተቆጥሮ የሚመጣው ቀርቶ የእህት ባል አጅነብይ ነው። የወንድም ሚስት አጅነብይ ናት። አብሮ መሄድ አይፈቀድላቸውም። የእህቷ ልጅ ከሆነ ግን አዎ፣ የእህቷ ልጅ ምናልባት ተሳስታ ከሆነ እህቴ ማለት ነው ስጠይቅ፣ የእህቷ ልጅ ጋራ ሐጅ ማድረግ ትችላለች። የእህቷ ልጅ ማለት የራሷ ልጅ እንደማለት ነው። ትችላለች ማለት ነው። ታክሲ ከገባ በኋላ ጥያቄ በትክክል ገብቶኛል። ኡስታዝ አቡ ሐይደር ለሙስሊሙ ይፈቀዳል ለካፊሩ አይፈቀድም ምናምን ያለውም ሁሉ ተረድቼዋለሁኝ። እንደ ሸሪዓት አልኢስላም ግን ለካፊሩም ቢሆን ህጋዊ በሆነ መልኩ ፍቃድ ይሰጣል። ሆቴል ውስጥ ማለት አይደለም፣ እቤት ውስጥ የሚያደርግ ከሆነ ሸርጥ አላ ዩጃሂረ ቢሂ፣ በአደባባይ ባለመጠቀም ሸርጥ ይፈቀድላቸዋል ነው እንደ ህግ ማለት ነው። ሸርዓን ባይፈቀድም እንጂ በህግ ደረጃ ተደንግጎ ፍቃድ ወስዶ የሚባል ነገር የለም። እሱ እነሱ አላህ ጋር የሚተሳሰቡበት ነገር ይሁንና እኛ ግን ሰውየውን እዛ ካደረስነው በኋላ ለመመለስ እሱ ኸምር ይዞ ሲመጣ የምናሳፍረው ከሆነ ያው ኸምር ማጓጓዝ ሐሚለ ሐሚለው ላይ ውስጥ ይገባል የሚል ነው እኔ እያልኩ ያለሁት ሐዲሱን ያመጣሁት። ያው ተሸካሚ ማለት ትራንስፖርት አገልግሎት የሚሰጥ ማለት ነው፣ ሌላ ነገር የለውም። ለኸምሩም ጭምር ነው ትራንስፖርቱን ደግሞ አገልግሎት እየሰጠ ያለው። ስለዚህ ሀዛ ላይጆስ አህለል ኪታብን ማግባት ምን ያህል የጠበቀ ነው? አስለን ቁርአኑ አህለል ኪታብን ማግባት ይፈቀዳል ያለው አያ ላይ ራሱ ላይ ነው ይሄን አሁን የጠቀስኩትን ሸርጥ የተናገረው። ወልሙሕሰናቱ ምን አለዚነ ኡቱል ኪታብ ነው። ሙሕሰናት ማለት አልዓፋኢፍ ከዚና የተጠነቀቁ የሆኑ ማለት ነው። አልኪታብ እንግዲህ የሁዳን ሁን ነስራን ከዚና የሚርቁና ዚናን በኃጢአትነት የሚያዩ አሁን ዚናን በኃጢአትነት የሚመለከት ካፊር ማግኘት ሙስተሒል ነው፣ ዘበት ነው፣ ዘመኑ ነውና ሁሉም እንደ ስልጣኔ እየቆጠረው ነው ያለው። እንግዲህ ሙስሊሙ ብቻ ነው ገትሮ ይዞ ያለው ማለት ነው። ቁርአኑ አልሐምዱሊላህ ስላልተቀየረና ሰውም ጣልቃ ስላልገባበት ቢያንስ በእምነት ደረጃ እንደዚህ ነው የምናምነው፣ ሐራም ነው ኃጢአት ነው ብለን የፈጸመው ጭምር ራሱ እየተጸጸተ ነው የሚኖረው። እነሱ ግን እንደ መብት ነው። ከዚያ አልፎ ተመሳሳይ ጾታን እስከ ማጋባት በሃይማኖት ማዕከላታቸው ጭምር ማለት ነው ነው ያለው። ይሄ የተጨባጩ እንግዲህ አሁን ላለው ሰው ማርዳት ለቀባሪ ማርዳት ነው የሚሆነው። እና የትኛው ነው ሙህሰን? ሙህሰን አለ ወይ በአሁን ሰዓት? لا يوجد هذا الكتاب محصن على بلو مالتا يتشارم سلزي أنا أقول لا يجوز الزواج باليهود والنصارى الآن أي فكة دم هي دمو يني بتشار لما أن بتمية مجموعة الفتاوى لا يترو جمرو ياسكمتو تنتنا شروطو تشاسكمتو هل أنه شروطو تشاي مالو ما هم بالو لي مالن يا أغتي تجيك اتشو بركت كتياكي بلتو ده تاريخون مزرزرنا ለሽማግሌ የሚነገርን አቀራረብ ነው ያቀረበችው። ይህን ምለው ደው የምጠይቁ ወንድሞችና እህቶች ጠቅላል ያለ ጥያቄ ወደ ፍሬ ነገሩ እንድትሄዱ ስለምፈልግ ነው። አደበል ለሱ አለም እንድንለምድ ማለት ነው። አዎ ጥያቄው ማብራሪያ የሚያስፈልገው ከሆነ ሰውየው ይጠይቃል። መልስ የሚሰጠው መላሽ ማለት ነው። እና ዋናው ከጥያቄው የተረዳሁት ቤተሰብ መካከል እንግዲህ ቅራኔ አለና እዚህ ላይ ምን ትመክሩኝ አላችሁ ነው። ምንመክረው በተቻለ መጠን አንቻውን ዘለመውኛል ነው ያልሽው፣ እነሱም ዘለማናለች ነው የሚሉት። ይሄ ማን እንደዘለመ የሚያውቀው አላህ ረብ አልዓለሚን ብቻ ነው። ከዛ በኋላ ደግሞ እናንተ ታውቃላችሁ እያንዳንዳችሁ የሰራችሁት ማለት ነው። እና ደግሞ እናንተ መካከል ገብቶ የሚያይ ሰው ካለ እነሱ ያውቁታል። ስለዚህ እኛ የምንመክረው ለራሳችንም የምንመክረው ነው፣ ከዙልሙ ተመለሱ ሁላችሁም። ዙልም ጨለማ ነው። አዙልሙ ዙሉማቱን የውም አልቅያማ ነቢ ስ ሰለም ያሉት እጥፍ ድርብ ጨለማ ሆኖ የመታለ ቅያማ ለት በደል ብለዋል። በምላሳችንም በእጃችንም በተለያየ መንገድ በአመለካከት በማሽሟጠጥ በምንም መልኩ የአንድን ወገናችንን ልቦና ያቆሰልንና የጎዳን ሰዎች ካለን ነገ ቂያማ ከመቸገራችን በፊት ዛሬ ያንን ሰው አፍ በለን፣ መካስ ያለብንን ክሰ መክፈል ያለብን ሐቅ ከፍለን ነፃ መሆን ነው። ወደዚህ ወደ ዱንያ ስንመጣ አንድ ዕዳ ሳይኖርብን ነው የመጣ ነው፣ ነፃ ነን። ስንወጣ ግን በዕዳ ተበክለን መውጣት የለብንም። እና ያንን መክራለሁኝ። ከዛ በኋላ ደግሞ አንቺ ብትበደይ ማፉ ብለሽ ዝምድናው እንዲቀጠል ማድረግ ብትሞክሪ ጥሩ ነው። በደላችንን ከማንቀራጨት ይልቅ አላህ ዘንድ የምናገኘውን አጅር ማሰቡ ጥሩ ነው። እኔ አፉ ብያለሁ አላህ መግፊራ ያስጠኝ ብትይ አላህ ደግሞ አፉ ይልሻል። ያ ማለት እንግዲህ የዘለሙ ሰዎች ዝም ብለው አፉ ይጠይቁ ማለት አይደለም። ቀደመን ብያለሁ እዚህ ላይ በጣም ሰው እየተቸገረ ስለሆነ የዘለመ ሰው ዙልሙን ሐቁን ካደረሰ በኋላ ነው አፉ ተመጠየቅ የሚጠበቅበት እንጂ ዝም ብሎ የፈለገውን ሰርቶ ሲያበቃ አፉ የሚል ከሆነ መጀመሪያ አፉ ማለት ትክክል አይሆንለትም። ሁለተኛ ደግሞ ዙልሙ ላይ እየቀጠለ ነው ያለው ይሄ ሰውዬ ማለት ነው። እና በዚህ መልኩ ራሳችንን ከወንጀል ብናጸዳ ኸይር ነው እላለሁ። አላህ ይታረቀን፣ አላህ አፉ ይበለን። እኛም ደግሞ ለሰዎች አፉ የምናደርግና ከአላህ አፉ የምናገኝ ሰዎች አላህ ያድርገን። ያው እንግዲህ ኦልሞስት ወደ ሁለት ሰዓት አካባቢ የቀረበ ቆይታ አብረን ቆይተናል። አላህ ነገ የውመል ቂያማ የምንጠቀምበትና አጅር የምናገኝበት ያድርግልን። ወአኽሩ ዳዕዋና አልሐምዱሊላህ رب العالمين السلام عليكم قالوا ايهودوች لن تمسنا النار اسات اتناكانم الا سيقر اياما قناتن معدودهن يتقطروا قناتوچن انجي اسات سوست زوتار يالللن اتناكارم تني غزي بتول انجي يتقطروا قناتوچن بيهون انجي قل بلاچو ايها الرسل አንተ ነብዩ ወይ ቁል በላቸው አተኸስቱም ያዛችሁ እንዴ እንደላህ አላህ ዘንድ አህደን ቃል ኪዳን ያዛችሁ እንዴ ፈለን ይኽሊፍ አላህ አላህ አይኻልፍም አያፈርስም አህደሁ ቃል ኪዳኑን አም ተቁሉን ወይስ ትላላችሁን ወይም ትላላችሁን አላህ በአላህ ላይ ማላ ተዓለሙን የማታውቁት ነገር በአላህ ላይ ተቀጥፋላችሁን ትላላችሁን በላ ትገባላችሁ እሳት ውስጥ من كسب سيئة مدفون سرا يسرى وأحاطت به يا كاب بتشو سو خطيئته وانجلوا يا كاب بتشو سو فأولئك السو أصحاب النار يأسات قادوش ناتشو هم فيها النسوم بأسات لاي خالدون زوتاريوش ناتشو والذين آمنوا إننا يأمنوا الدم وعملوا الصالحات أمنهم بقسرا يسروت أولئك النسو أصحاب الجنة يجنة قادوش ناتشو هم فيها خالدون النسوم جنة استزوتاري وشناتشو وإذ أخذنا بيازن مجزي أستاوس ميثاق بني إسرائيل يا إسرائيل جوتشن قال كدان بيازن مجزي أستاوس لا تعبدون إلا الله كالله وج يدان التامل كوبلو قال كدان باس قباتشو مجزي أستاوس وبالوالدين إحسانا بولادوتشم بقونا غرن والو وذي القربى بزمد النام لاي واليتامى أبات يلاتشون مدوس لاي والمساكين سرتو ماغنون سووتشن بالنسوم لاي بقو والو يتوالو تبلوك على قدام بتايزة كذي أستاوس وقولوا للناس لسووتشم بلو حسنا بقون نقر وأقيم الصلاة صلاة نم سجدوا بلوك على كدام بتعز جزية يتيهونا نستاوس وآتوا الزكاة الزكارم ستو تبلو على كدام بتعز على كدام بجب جزية أستاوس ثم توليتم كذام زوراتشو إلا قليلا منكم كنانتا كفير ويمتنش سوسيك أرنجي وأنتم معرضون إنانتا تشلا باروش ناتشو وإذ أخذنا ميثاقكم قال كده ناتشونم بيازنجزي أستاوس لا تسفكون دماءكم دماتشون التافرسون ولا تخرجون أنفسكم نفسو تشاتشونم التاوتو من دياركم كبيتاتشو ثم أقررتم كزام تسمع ثم أقررتم تسمع ما تشونو ثم أقررتم كزام تسمام ماتشو وأنتم تشهدون ثم أقررتم تسمام ماتشو وأنتم تشهدون إن أنت يتملكتاتشو هناتشو ثم أنتم كزام إن أنت هؤلاء نسوناتشو إن أنت ناتشو تقتلون أنفسكم راساتشون تقدلالاتشو وتخرجون فريقا من ديارهم كفيلون دمو كهاغو تبرر لاتشو تظاهرون عليهم بالنسولان تتبرر لاتشو بالإثم بوانجلا والعدوان دمبر ممالف لاي وإن يأتوكم سوري برادر سي دقمو عندي دقمو سي يتنعون وتخرجون فريقا بلا يس اون يدقم كون دغوا 85 مالتي اوكي ثم انت وتخرج اي بلا لا نزا انت بترتي انت بلا زي بس فري مينكو بيمين مايك فري عفوا اوكي ثم انتم كذا من انت هؤلاء ان انتو ناتشو تقتلون انفسكم نفسوچاچو مگدلو وتخرجون فريقا كفيلهم تواطعلاچو منكم كنانته وسط من ديارهم كهاغرو ويم كبيتو ከዛሀሩነ ትተባበራላችሁ አለይህም በእነሱ ላይ ብልዑድዋን ብልኢትሚ በመጥፎ ነገር በወንጀል ወልዑድዋን ድንበር በማለፍ ወኢን ያእቱኩም በሚመጣችሁ ጊዜ ኡሳዋ ሙርከኛ ሆነው በሚመጡ ጊዜ ደግሞ ቱፋዱሁም ታስለቅቃችኋላችሁ ወሁወ ሙሐረሙን አለይኩም እሱ ድርጊቱ በእናንተ ላይ ሐራም ሆኖ ሳለ وهو درجيتو محرم عليكم بنانت لا حرام هونو سال اخراجهم انسو ماسوطاتاچو افا تؤمنون تامن اللهچون ببعض الكتاب بكتابو بمصحفو بكفيلو وتكفرون ببعض بكفيلو دموت كده اللهچون فما جزاء من داو من دنو من يعمل يميسرا سو ذلك يهنن منكم ከእናንተ ውስጥ ኢላ ኺዝዩን ውርደት እንጂ ምንዳው የፈአላል አኺ ናም እኔ ስለ በጣም ስለ ተቀጀገኩኝ ሶሪ ፈማ ጀዛው ማ የፈአል ያመል ሳይሆን ያው የፈአል የፈአሉ አው ማ የፈአል ያ የፈአሉ ማነው ያመል አልከው አሃ ፈማ ጀዛው ማ የፈአል ذلك يميلو ማነው اوكي يا عمل بلا نو يفعلون بيفعلوا بوتا يا عمل لكم اوكي اوكي ابش سوري ما فما جزاء من داو من دنو من يفعلوا يمي سراسو ذلك يهن درجيت منكم كان انت وسط الا خزيون وردتن انجي من داو وردت نو في الحياه الدنيا بقربتها بدنيا بدنيا هيوت وسط من داو وردت بيون انجي يا نغر ادلم ويوم القيامه يقيام كان دمو يردون يملسالو الى اشد العذاب يكفاون قطعات وسط يملسالو وما الله الله ادلم بغافل ميرسا ادلم عما تعملون كم سروا سرا كله ميرسا ادلم اولئك الذين اننيا ناتشو اشتروا هم مقبار متكبروا سووش أولئك الذين الناسوا ناتشو اشتروا الحياة الدنيا الدنيا نحوت يشمتوا ناتشو بالآخرة أولئك الذين الناسوا ناتشو اشتروا الحياة الدنيا يدنيا نحوت بآخرة ويشمتوا ناتشو فلا يخففوا كالنسوا لأيك النسم عنهم فلا يخففوا عنهم كالنسوا لأيك النسم العذاب قطعات هيك النسم ولا هم ينصرون انسهم ايردون جزاكم الله خير الجزاء تبتبعكم بطام فطني استاذ متارم اي نجر قال له قناتوچن بيون انجي عينه كانين لو عندنيو يتسطر تفسير انزيه قناتوچن منكوا بيون مينكال لمندنو موسى عليه السلام تورات لمقبل بسينا ترى بهدبت كزي ወይፈንን አምላክ አድርገን በመያዛችን ከአላህ ህግ በመውጣታችን ሰበብ ነው እንጂ ሌላ አይነካንም የዛን ያክል እንቀጣለን ከዛም እንወጣለን ሌላው ይተካል ነው ካልሆነ በስተቀር ሰዓት በፍጹም አይነካንም ማሉ ቁል በላቸው እነዚህን ሰዎች አለ ጌታችን አላህ ለነብያችን ሰለላሁ ዐለይሂ ወሰለም ሰዓት እንደማይነካችሁ እርግጠኛ ሆናችሁ ስትናገሩ اتخذتم عند الله عهدا الله زند قال كيدان يزاچوا قال تغاباچو اندي اسات اندينكاچونا جنت اندتغبو يا كهونه فلن يخلف الله عهده الله قال كيدانونا يفرسم وينم دغمو الله قال كيدانون اندا يفرس انانت الله زند يتغاباچو قالالنا اندي لمالتنا ام تقولون وين استلالاچو አሁን እዚህ ጋር ነው አንደኛው ድምጻችን ይስማ አም የምትለዋ በማዕና በል ተብላ ተተርጉማለችና ወይንም ትላላችሁ ሳይሆን አም تقولون ይልቁኑ ትላላችሁ እናንተ በማዕና በል تقولون ይልቁኑ እናንተ ትላላችሁ ምን على الله ما لا تعلمون بالله لا የማታውቁትን ነው የምትሉት የምትናገሩት የማታውቁት ነው አላህ ከእናንተ ጋር ይሄን ቃል ኪዳን አለ ያዘው ስለዚህ ለተወሰኑ ቀናቶች እንጂ ሰዓት አይነካንም ብለን መናገራችሁ በአላህ ላይ የማታውቁትን መናገራችሁ ነው። አም በማዕና በል 81ኛው ላይ ይከተልና በላ ለነገሩ እንደዛ አይደለም ማለት ነው። ለኢጣሊ ማ قبلها واثبات ما بعدها ስለሆነ ነገሩ እንደዛ አይደለም። ጀሀነምን ማን ነው የሚገባት ከተባለ መንከሰበ ሰይአተን ወንጀልን የሰራ ሰው በጠቅላላ ነው። ወአሃጠት ደግሞ የከበበችው ኸጢአቱሁ ኃጢአቱ የከበበው ማለት አጠቃላይ በሱ ላይ ተሾሞበት በሁሉም ጎኑ የኃጢአት ባሪያ ያደረገው ኦሬዲ ኩፍር ውስጥ የገባ ማለት ነው። እንዲህ አይነቱ ሰው ፈኡላኢካ አስሃቡን ናር እነሱ የእሳት ጓዶች ተብለው ይጠራሉ። ሁም فيها እነሱ በውስጧ خالدون ሁሉም ዘውታሪዎች ይሆናሉ እንጂ ለተወሰኑ ዘሮች ወይ ለሌሎች አይደለም። ይሄ ባህሪ የተገኘበት ሁሉ እሳት ይገባል። በተቃራኒው ደግሞ والذين آمنوا እነዛ ያመኑት وعملوا الصالحات መልካም ስራዎችንም የሰሩ اولئك اصحاب الجنه የጀነት ጓዶች ናቸው። እነሱ ሁም فيها خالدون እነሱ ደግሞ በውስጧ በጀነት ዘላለም ዘውታሪ ናቸው። ይሄን ከገለጸ በኋላ ወደ ቀጣዩ ሐሳብ ሄደ። واذا اخذنا بياذن غزي استاوس الى الميثاق بني اسرائيل ቀደም ሎቢ ላይ ማን ነበር የጠየቀው ሚثاق ማለት ቃል ኪዳን ነው ወይ ማለት መልቲ ነው ማን የሚል የሆነ ስም አይቼ ነበር። ከበኒ እስራኤሎች ጋራ በያዘን ጊዜ አስተውስ ሚثاق ማለት በመሐል ላይ የተጠበቀ ቃል ኪዳን ማለት ነው። በጣም የተነከረ እና በኒ እስራኤል ከበኒ እስራኤሎች ጋራ በመሐል ላይ የተጠበቀ የሆነ ቃል ኪዳንን በያዘን ጊዜ አስተውስ ምን በማለት እዚህ ጋር ድምጻችን ይሰማ ላተዕቡዱነ ኢላላህ የሚለው አላህን እንጂ ሌላን አትገዙም በማለት በሚል ነው። እንዳትገዙ በሚል بمعنى الامر እና ወይም بمعنى النهي ሳይሆን بمعنى الخبر ነው። አይ ላተዕቡዱነ ኢላላህ አላህን እንጂ ሌላን አትገዙም በማለት ቃል ኪዳንን ይዘን ነበር። وبالوالدين احسانا ለወላጆቻችሁም መልካም ነገርንም እንደዚሁ ለታደርጉላቸው ቃል ኪዳንን ይዘናል። ለወላጆች ብቻ ሳይሆን ወዲል ቁርባ ለቅርብ ዘመዶችም ወልየታማ ለአካለ መጠን ከመدرسቸው በፊት ወላጅ አባታቸው ላጡ ለየቲሞችም ወልመሳኪን የእለት ጉርሳቸውን ማግኘት ለማይችሉ ምስኪኖችም መልካም ትውሉላቸው ዘንድ ቃል ኪዳንን ይዘን ነበር። ወቁሉ ሊናሲ ሁስና በአጠቃላይ ለሰዎች ሁሉ ደግሞ መልካም ነገርን ተናገሩ በማለት ይሄን ሁሉ ቃል ይዘናል። ወአቂሙ ሶላት ሶላትም ደሙንና ስራቱን ተጠብቃችሁ እንድትሰግዱ ወአቱ ዘካ ምጽዋትንም ወይም ዘካን በአግባቡ እንድትሰጡ ቃል ይዘን ነበር። ثم ተወለይቱን ግን እናንተ ከዚህ በኋላ ተወለይቱን ሸሻችሁ ጀርባ ሰጣችሁ الا قليلا منكم ከናንተ ውስጥ ጥቂቶች ብቻ ሲቀሩ በዚህ ቃል ኪዳን የጸኑት ጥቂቶች ብቻ ናቸው። ብዙዎቻችሁ ሸሻችሁ وانتم معرضون ችላ ያላችሁ ስትሆኑ በዚሁ ቸልተኝነት ላይ በመዘውተር ችላ ያላችሁ ስትሆኑ ቃል ኪዳኑን አፍርሳችሁ ጠፋችሁ። واذا اخذنا ميثاقكم አሁንም በመሐል ላይ ተጠበቀውን ቃል ኪዳናችሁን በያዝነ ጊዜ አስታውሱ لا تسفكون دماءكم دموቻችሁን እንዳታፈሱ በማለት ሁለት ትርጉም አለው። አንደኛው ከፊላችሁ የከፊሉን ደም አፍስስ ማለት ነው። ሁለተኛው የራስን ደም አፍስስን በተመለከተ ነው። قتلون النفس ራስንም መግደል ራሳችሁንም አትግደሉ ከፊሎቻችሁ የከፊሉንም ደም ያላግባብ እንደዚሁ አያፍስስ ማለት ነው። ይሄን ቃል ኪዳን ይዘን ነበር። ወላ ተخرجونَ أنفسكم ነፍሶቻችሁንም አታውጡ የራሳችሁን ወገን የሆኑትን ሰዎች ማለት ነው። ምን ዲያሪኩም ካገሮቻችሁ ያላግባብ አታባሯቸው። ይሄን ሁሉ ቃል ኪዳን ይዘን ነበር። ثم أقررتم ከዛም እናንተ አጸደቃችሁ ይሄን ቃል ኪዳን ማለት ነው። ቃል ገባችሁ አጸደቃችሁ وأنتم تشهدون የምትመሰክሩ ስትሆኑ ለትክክለኝነቱ ማለት ነው። ታዲያ ቃል ኪዳኑን አምናችሁ አጽድቃችሁ ስታበቁ ወዲያውኑ ثم ከዛም አንቱም እናንተ ሃኡላ የሚለው ላይ ነው ሶስተኛው ثم አንቱም بمعنى يا هؤلاء ثم انتم كذا من انتكو يا هؤلاء اندزي ناتشو انت سووتش وي لمالتنا ويم ثم كذا انتم من انت مالت هؤلاء انزيان سووتشو ناتشو يتنيوچون تقتلون انفسكم نفسوچاچو نمتجدلو كفيلاچو كفيلون يمياطفا وتخرجون امتاسوطو هناچو تغنياچو فريقا منكم كنانته وسط يتوسنوتن من دياريهم كاغروچاچو متبررو دغمم تظاهرون يمترددوباچو عليهم بنسو لاي كمشركوچ غارا بمهون بالعثم والعدوان بونجلنا وسن بمعرف ترددوباچو اللهچو قال كيدانو نافرساچو اندي هناچو تغنياچو ياصدقاچوتن نغر وإن يأتوكم بمطواچو دغمو يلال انزي كاغرا يسطواچواچو سوچ وسن يلفاچوباچو سوچ تملسو بمطواچو نانت زند وسارا مركنيوچو نو دمو بمطو تفادوهم تفيداچوالاچو تبيجاچوالاچو غنزب بمقبل بغنزب فيديات لقالاچو معناتنو وهو الصويه تغباراچو يالا غباب كاغر مبرر انه ماسطات محرم عليكم بنام تلاي حرام هنا سال إخراجهم كهاجر ما سطاته أرمي تدرجه هنا سال انديتي انتصر الله شو ما تصروث نقر مطفو مهونو نتوقو موي ما فتؤمنون ببعض الكتاب بما تحافو كفيلنون دي متامنوت يتوراتنا بكفيلو أمنات شو وتكفرون ببعض بكفيلو تكدال الله شو ملو توراتنا تتكبلون ايكو هنا فما جزاء من يفعل ذلك تهدا يهنن المسراسو من دوم اللي هون نوال بمعنى فليس جزاء من يفعل ذلك منكم كأنان توسط يهنن المسراسو بشم ليلة من داي اللوم لما لتنو فما جزاء من يفعل ذلك منكم كأنان توسط يهنن المسراسو ليلة من داي اللوم إلا خزي وردت بهون انجي في الحياة الدنيا وزي دنيا لي وردتنا ميقاتمو يواردان ويوم القيامة يقيام كان دقمو يردون يملسالو إلى أشد العذاب الجيب ودبر التاكتات بسات ما لتنو إهنو جزاءتشو وما الله بغافل الله زنق قايدا لم عما تعملون إنان تكم التصرف نقر فاتصمو ميزنق قايدا عيدا لم أولئك هذا النزيه مالت الذين النزيانا تشويلا اشتروا الحياة الدنيا قربيتون هيوت يغزو يقيرونا يمرطو ناتشو بالاخره بمجرش عالم معناتنو لوطوان اتشينا عالم فلغوال سلازيهم نجا باخره فلا يخففوا ايقللاتشو معنهم كنسو العذاب قطاتو ايقللاتشوم ولا هم ينصرون دغمم يمردو ايدلهم كالله قطات لياترفاتشو يميچل رداتنم اياغنيوم معناتنو والله اعلم